ግን ኡስታዝ አቡ ሀይደር መጨረሻ ላይ የጠቀሱት በጥሩ ድምጽ ወደ አማርኛ የቀየረ ከሱረቱ ናስ ከአም መድረስ እኔም ሰምቸው ነበር። ሱብሃንአላህ በጣም እፈልገው ነበር። የሚገርማችሁ ነገር ማድሪ ዛህር ላይ ሰምቸው አላውቅም፣ ግን አዲስ አበባ ነበር። ሱብሃንአላህ በጣም ደስ የሚል ነበር። ልጁ እንዴት እንደሆነ አላውቅም፣ ግን ኡስታዝ አቡ ሀይደር ሙተርጅሙን ስሙ እኔ የምታስታውሱ ከሆነ ብትጽፉልኝ በጣም ጥሩ ነው። በጣም ፈልገው ነበር። እዚህ ማለት ሌሎች የፈሰሩ ዕለሞች አሉ፣ ግን እርሱ ሙተከሊሙ ልጁ ቀጥታውኑ ግልብጥ ስላደረገው በጣም ደስ የሚል ነበር። ታ ለሌሎች ጣቢቦችም ይጠቅማል ብዬ አስባለሁ። እንሻአላህ ኢንሻአላህ ዛሬ የምንነጋገርበት ርዕስ አልኢብቲዳኡ ፊ ዲን ወልኢሕቲፋሉ ቢመውሊድ ኻተሚ ነቢይን ሶለላሁ ዐለይሂ ወአሊሂ ወሰሕቢሂ ወሰለም፣ በድል ላይ የራሱን እኩይ ተግባር ማፍጠር ይቻላል ወይ? እንደዚሁስ በረሱል ሶለላሁ ዐለይሂ ወአሊሂ ወሰለምን መውሊድ አስመልክቶ መሰባሰብስ የሚል መልኩ ነው ዛሬ የምንነጋገረው ብኢዝኒላህ ተባረከ ወተዓላ ማለት ነው። ስብሓንላህ መውሊድ ቢድዓ ማለት በመሰረቱ ህዝቡ ሊረዳው የሚገባ ነገር ነው። ማሂየ አልቢድዓቱ አለቲ ሐዘረ ሚንሃ አሻሪዑ ወሶፍሃ ቢዷላላ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠማማ ነገር ነው ብለው የወሶፉት፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰዎችን ያስጠነቀቁት ነገር ምንድን ነው ብሎ ሙስሊም ህብረተሰብ የማወቅ ኃላፊነት አለበት ማለት ነው። አንደኛ በአረብኛ ቋንቋ ቢድዓ ብሎ ማለት ማ ኡሕዲሰ ዓላ ገይሪ ሚሳሊን ሳቢቅ፣ በፊት ያልነበረ ነገር አዲስ መጤ ነገር ቢድዓ ሊባል ይችላል ማለት ነው በአረብኛ። ወሸርዓን ነገር ግን ፊ እስጢላሂ ልዑለማ ቢድዓ የሚባለው ነገር በሸሪዓ ይህ ነገር ቢድዓ ነው ከተባለ ሂየ ጠሪቀቱን ሙኽተራዓ የተፈጠረ መንገድ ፊ ዲኒ በእስልምና ሃይማኖት ውስጥ አዲስ መጤ ነገር ማለት ነው። ቱባሂ ሸሪዓ ማለት ልክ ሸሪዓ ሙሻቢህ የሆነ ነገር ፈሂየ ፊ ሙቃቢል ሱና ወድድ ሱና በሱና አቅጣጫና የሱና ተቃራኒ የሆነ ነገር ነው ቢድዓ የሚባለው። እን ልክ በሱና ፊት ነፊት ነው ያለው። الناس يعملون به كما يعملون بالسنة لك سوش بسنة عندما يتقبروا له يتقبروا بثال ما لنه رسوم يهنو بدعا بلو مالت ما لنه عندنا هي بدعا يميبالو نقر بشريعة بدي الله يالا ويمدمو بإسلام سمي ميمت عبدعا هلوم تكبعين في اللهم ምክንያቱም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አልዒርባድ ኢብኑ ሳሪያ ረዲየላሁ ዐንሁ እሳቸው ሲያወሩ ቃለ ረሱሉላህ ሰለላሁ ዐለይሂ ወአሊሂ ወሰለም፣ የአላህ መልእክተኛ አሉ ወመን ይዕሽ ሚንኩም ባዕዲ ሐዲሱ በጣም ረጅም ስለሆነ ነው ከኔ በኋላ የሚቆይ ፈሲየረ እኽትላፈን ከሲራ ብዙ የእርስ በርስ ቅራኔን ይመለከታል ፈዓለይኩም ቢሱነቲ አደራችሁን የኔን ሱና በመከተል ወሱነት الخلفاء الراشدين المهديين እንደዚሁም ከኔ ለጥቀው የሚመጡትን ቀን የሆኑትን ምክትሎችን በመከተል አደራችሁን عضوا عليها بالنواجز በቀንጣጣያችሁም ነክሳችሁ ያዙ ማለት ኪናያ عن شدة التمسك بها በደንብ ጠንቅቃችሁ ያዙ ማለት ነው። وإياكم ተጠንቀቁ من محدثات الامور عدس مت نغروچن فان كل بدعه ضلاله مالت ياندندو عدس مت بسلمنا وسط ميبال نغره ارسو ضلال نو طميت نو بلو تناغروال مالن نو بذ حديث مسرت يها هون يتناغرنبت حديث راسو بدعه ميبال نغر باسلام وسط تقباينت اندرلو ياملاكتال مالت نو. ሌላው ጃቢር ኢብኑ አብዱላህ ረዲየላሁ ዐንሁ ያሉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መየህዲሂላሁ ፈላ ሙድለ ለህ፣ አላህ ሱብሓነሁ ወተዓላ ቅን መንገድ የወፈቀው ሰው አጥማሚ የለውም፣ አላህ ያጠመመውን ደግሞ ምንም የሚያጠመው አላህ የሚያቀናው የለም ካሉ በኋላ ወኸይሩል ሐዲሲ ከቃላት ሁሉ መልካም ብሎ ማለት كتاب الله عز وجل يا الله سبحانه وتعالى مصحف نيلو نبر وخير الهدي وخير الهدى أنت بلال هل التم كمعنى بكل لم ياسر ابن حجر العسقلاني رحمه الله تناقرال هدي محمد صلى الله عليه وسلم الله سبحانه وتعالى كهذا الرجل تقوله يا نبي صلى الله عليه وسلم بكل يمتعنا ويمدمو كان من قد طرق أن من قد يمبالو الله سبحانه وتعالى بنبي صلى الله عليه وسلم مكنيات يا ذا الرجل كان من قد نوم على تنوم وشر الأمور محدثاتها كل محدثة بدعة بلوالي الله متعان صلى الله عليه وسلم ينقرات تنقل اتشمي بابت لمو عدس مت ينقر نو عدس مت ينقر بمولو بدعة نو ايان داندو بدعة دمو ضلال نو تميت نو ضلال هلو يأسات نو سلو نبي صلى الله عليه وسلم في كل خطبته يتاوك انقر نو مالنا ليلو بحديث تتكسو أعشى رضي الله عنها يالك شنو قالت أعشى رضي الله عنها لك قال رسول الله صلى الله عليه وسلم يا الله ملك تنعلو من أحدث في أمرنا هذا في ديننا هذا من يا بإسلامات شنست عدس النقر يا متى ما ليس منه فهو رد مالت أي مردود عليه عمله سراو تكبّي النتي اللي وما لنه العلامة حافظ ابن حجر العسقلاني رحمه الله من قالوا سنقروا من عمل عمل ليس عليه أمرنا فهو رد يا لتنا يا عائشة يقدم حديث نزه لتشوك قاعدة شرعية شرعوي يهونش مسارة نقر نتي فكل بدعة ضلالة إيان داندو عدس إمتع نقر بمولو ضلال سلوانا فلا يكون من الشرع كشرع له هنا يتشل ما مالنا مكنياتهم شرع ميبالو نقر هدا هلوم كأن من قرس له هنا مالتنا يسمى اللي يا جماعة الله مستعان الحمد لله سبحان الله أن صحابة تمر يستنققون نظر كذا بدعة كم يبالو نجر كصحابة مكاكل عبد الله بن مسعود رضي الله عنه يالتنو اتبعوا رسول صلى الله عليه وسلم انتكتلو نجي ولا تبتدعوا يراساتهم بدعاء تفطروا فقد كفيتم تشريع يبال نجر ان انت ناقباتهم هي الله انا يملك تنياو سرانو بمالك تناقروا المالنو عبد الله بن مسعود رضي الله عنه عند الزهول إلى عبد الله بن عمر رضي الله عنه منالو كل بدعة ضلالالو ياندان دو بدعة يمبال نقر تمتنا ومالونا وإن رأها الناس حسنا سوش ملكان بلو انكوان بملكتوات انزه عبد الله بن عمر عبد الله بن مسعود مالت انجلي هالسوت هما أحد المكثرين نزهن قلي كان نبي صلى الله عليه وسلم بأكثر ملكوص يعني حديثا باستفاضة ياورنا نبي صلى الله عليه وسلم بتأم متبعو شون صحابش ناتشو الناس قلي يستنككونا اتبعوا عندي ولا تبتدعوا فقد كفيتم هي عبد الله بن مسعود سيهون يعني نيودمو بدعاي ميبالو نجر اندالة يتمت قدانانو وإن رأها الناس حسنا أو نادس مطان ملوت بدعا حسنا لملوت يقولي أيا سادات شهم مالنو وقد أنكر ابن مسعود رضي الله عنه على قوم جالسين في المسجد عبد الله بن مسعود رضي الله عنه باندوك المسجد لا يتكمت أو يأيات شون سوچ أو قزوات شو ومع كل واحد منهم حصى مسجد استسواتشو ياندان دو يتسبسبو هلو اندتات اري على نقر هلو وبينهم رجول يقول بمكاكلاتشو عند سوية اللي يقول كبروا مئة انت في عند جزي متو جزي استيا الله اكبر بلو يلاتشو ياندان دو متو جزي فيكبرونا الله اكبر الله اكبر الله اكبر يلال هبرة سبو بمولو فيقول هللوا مئة استلا إله إلا الله بلو متو جزي سلاچو لا إله إلا الله إلال فيهللون مئة سبح مئة إلال بمكتلم است سبحان الله بلو متو جزي إلال فيسبحون مئة عبد الله بن مسعود من آلو تاديا وقال والذي نفسي بيده يعني قالوا اني نفس باجو بونس جيتا امل اللهني انكم لعلى ملة اهدى من ملة محمد صلى الله عليه واله وسلم على كنبي صلى الله عليه واله وسلم من قد يتشعل من قر لين يالا تشهوت على تشو او مفتتح باب الضلالة وين دمو يتمت مبركة فاشوش ناتشو سبحان الله ويستحيل الاول عندي النرسو كنبي صلى الله عليه وسلم يتشالوا اليوم ايتشلوم جنسا يتمتن بر يميكفت مهوناتشون يميرغا قطباتشو بعبد الله بن مسعود رضي الله عنه عبارة عبارة المعنى للي يفلكت من دينه ايان دان دو مبتدع هلو بعبد الله بن مسعود رضي الله عنه رؤى يتمت بر كفاتنا والعياذ بالله الله يتبك اننا قالوا لعبد الله بن مسعود ما راتو ما اردنا الا الخير ملكا من انجنيا ليلا نالفلقم عالنيا ليلا ملكا من بمفلقنا ايه نقر يا درقنو طرون نقر عصبانو عانو كموليد ميا درقوت انسوش بتايقو عاتو بملكا ما استعيتنا بطرو عصابنو فقال وكم من مريد للخير لا يصيبها اندي سنت طرون نقر ميا عصبكو عالا نقر جن يانن خير اياقين يوم بمالت መልስ ሰጧቸው። ይህ እንግዲህ አንዱ ሪዋያ ነው። ዑለሞች በተለያዩ ሲጋዎች አምጥተውታል ማለት ነው። አንዳንዶቹ ሙአርኾችም እንደሚሉት አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ሰሚዓ ቀውመን እጅተመዑ ፊ መስጂድ ይሃሊሉና ወይሰሉና ፈርሃን ወጀራ ወጀራ ላኢላሃ ኢላላህ ላሉ እንደዚሁ አላሁም ሰሊ አላ ሙሐመድ ላሉ በጣም በደስታ ተሞልተውና በየጮሁም ጭምር ነው። ሱብሃንአላህ عبد الله بن مسعود من الله ما رأيتكم على عهد رسول الله صلى الله عليه وآله وسلم بملك تنجو الزمن على أيها وما رأيت ذلك على عهد رسول الله صلى الله عليه وسلم يهنن انتكبر بنبي صلى الله عليه وسلم زمن على أيها وما أراكم إلا مبتدعين في الدين برسول صلى الله عليه وآله وسلم زمن بألا عفوا በዲላ የራሳችሁን እኮ እየተግባር የምታካሄዱ ሰዎች እንጂ ሌላ አድርጌ አላያችሁም ወማ ዛለ ይቁሉ ዛሊከ ይህችን ቃል ከመደጋገም ወደ ኋላ አላሉ ማብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ hatta akhrajhum 'ala al-masjid ከመስጂድ እስካስወጣቸው ድረስ መስጂድ ልትቀመጡ የሚገባችሁ ሰዎች አይደሉም በማለት ማለት ነው አብዱላህ ኢብኑ መስዑድ ናቸው እነዚህን ሰዎች እንዲወጡ ያደረጓቸው ማለት ነው سبحان الله ان عصبت مستر لهم دبي يتكتكت يتلاقي نجر يتدرج نسأل الله السلامة والعافية يكل بداعية تسراهم حق عند باطل باطل عند حق ونبت سأثمه نسأل الله السلامة والعافية إمام مالك رحمه الله منالو من ابتدع في الإسلام بدعة يراها حسنا سبحان الله بسلم علي أدس النجر يا مت نجر جم ملكام ناتبلو يجيات ملكام نوبلو يعتبروها حسنا فقد زعم أن محمدا خان الرسالة نبي صلى الله عليه وآله وسلم ما درس ينبر باتشون بمولو على درسهم اندالنو يمتايو نبي صلى الله عليه وآله وصحبه وسلم مل أدرسو يتبالو تنجر هلو اندالا درسو نو مالنو اندالا درسو مندالا نو بكتتا يمي كوترو مالنو صلى الله عليه وسلم لا من عرساتشوم لأن الله يقول عرساتشو الله سبحانه وتعالى سلميلنو اليوم أكملت لكم دينكم انه زارين كان هيمانوتاچوم ولاولاچو واتممت عليكم نعمتي صقاينن بنانت لا يفصمكو ورديت لكم الاسلام دينا سبحان الله هيمانوتنم لنانت ولاولاچو فما لم يكن يومئذ دينا لا يكون اليوم دينا يزاني دين يالنبره اهون دينا يهونم قالوا امام مالك رحمه الله أمي قرمو الإمام ابن القيم رحمه الله تفسيرات شولاي يعني التفسير القيم بمي جمع تدرق قال يعني الآن تفسير الإمام ابن القيم رحمه الله زالي سيدنا قرسات شو منالو سبحان الله دين أضاف الله الدين إليهم لأن أنت ሃይማኖታችሁን ሞላሁላችሁ አላቸው። ሱብሓነላህ። ወአዳፈ ኒዕመተ ኢላ ነፍሲሂ፣ ጸጋን ደግሞ ወደ እርሱ ኢባፍ አደረገው። ሱብሓነላህ። ወአዳፈ ልከረተ መረተን ታንያ፣ ወረዲቱ ለኩም ልእስላመ ዲና። በጣም ይገርማችኋል። ሱብሓነላህ። ሰዎች በጣም ይችን አያ በደንብ አልተረዷትም ማለት ይቻላል። ነገር ግን በዑመር ብኑ ኸጣብ ረዲ ላሁ አንሁ ጊዜ የነበረ አንድ ይሁዳ ወደ ዑመር ብኑ ኸጣብ ጋመጣና አላቸው ይባላል፣ የአሚር ልሙእሚኒን፣ አንተ የሙእሚኖች አዛዥ ሆይ፣ አየቱን ፊ ኪታቢላህ፣ ስብሓንላህ፣ የአላህ ስብሓን ወተዓላ መጽሐፍ ውስጥ የሆነች አያ አለች አሉ። እኛ መጽሐፍ ውስጥ ብትኖር ኖሮ ለተኸዝና ሊየውሚ ኑዙሊሃ ዒዳ፣ የወረደችበትን ቀን እንደ ባህል እንደ ዒድ አድርገን እንደ በዓላት አድርገን እናከብረው ነበር ሲል ለዑመር ብኑ ልኸጣብ ረዲ ላሁ አንሁ ነገራቸው። ከዛም መን ሂየ፣ ማነች እሷ አሉት። ኢማሙም አልየውመ አክመልቱ ለኩም ዲነኩም፣ ሃይማኖታችሁን ሞላሁላችሁ። የትኛውን ፊል ኩቱብ ሳቢቃ እንደዚህ አይነት ነገር የሚል ስለሌለ አላቸው። ሱብሓነላህ። ምን አሉት ታዲያ? ለቀድ ዓሊምቱ አይነ ነዘለት አሉ፣ የት እንደወረደች አውቃለሁኝ። ወመታ ነዘለት፣ መቼም እንደወረደች አውቃለሁኝ። መቼ ነው እሱ ያረደችው? ፈወላሂ ኢነሃ ነዘለት የው ፊ የውም የዓረፋ ቀን ነው። ወረሱሉላሂ ሰለላሁ ዐለይሂ ወሰለም የኽጡብ፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እየኸጠቡ የዓረፋ ቀን ነው። ቀድ ጀዓለላሁ የውመ ኑዙሊሃ ዒዳ አሉ። የወረደችበትን ቀን እኮ አንተ ባትለውም አላህ ስብሓነ ወተዓላ ዒድ አድርጎታል፣ የዓረፋ ቀን ስለሆነ አሉት። ዑመር ብኑ ኸጣብ ረዲ ላሁ አንሁ። አልሙሂም ዲኑ ሞልቷል ሲባል ምን ማለት ነው? አንድ የሞላ ነገር ላይ ለምሳሌ አንድ ኩባያ ውሃ ላይ አንድ ኩባያ ካለኝ እዛ ኩባያ ላይ ውሃ ካለ የሞላ ከሆነ ውሃ የሆነ ነገር ከጨመርኩበት እዛ ላይ አንድ ያ ተጨማሪው ነገር ይወርቃል ወይ ደግሞ ውስጥ የነበረውን ንጹህ ነገር ያጠፋዋል ማለት ነው። እና በጣም ከባድ ነው። አዑዙ ቢላህ። ኢማሙ ሻፊዒ ረሂመሁላህም ሲናገሩ ምን አሉ? መን ኢስተሕሰነ አሉ፣ እስትሕሳን ያደረገ ፈቀድ ሸራ፣ በእርግጥም ያ ሰውዬ የራሱን ህግ ተሽሪዕ እንዳደረገ ነው የሚቆጠረው። ተሽሪዕ ማለት ምንድን ነው? ህግ፣ የራሱን ህግ እንደ ማውጣት ማለት ነው አይደል? ኢማሙ አሕመድ ረሒመሁላህም ሲናገሩ እንደዚሁ ኡሱሉ ሱነቲ ዒንደና፣ የሱና መሰረት ማለት እኛ ዘንድ አሉ፣ አተመስኩ ቢማ ካነ ዓለይህ አስሓቡ ረሱል ሰለላሁ ዐለይሂ ወሰለም፣ የመልእክተኛው ሰለላሁ ዐለይሂ ወሰለም ባልደረቦች በነበሩበት ላይ ተመስክ ማድረግ፣ በዛምንም ላይ በደንብ እስትምሳክ ማድረግና ወልኢቅቲዳኡ ቢሂም በእነርሱ መከተልና ወተርኩል ቢድዓ ቢድዓን መተው ወኩሉ ቢድዓትን ዶላላ፣ እያንዳንዱ እኮ ቢድዓ የሚባለው ነገር በሙሉ ጥሜት ነው ብለዋል የአላህ መልእክተኛው ሰለላሁ ዐለይሂ ኢማሙ አሕመድ እንደዛ ብለዋል ማለት ነው። እና አንድ ሰው ቢድዓ ቢሰራ ግን ምንድን ነው የሚያጋጥመው ነገር? አንደኛ አመሉሁ መርዱዱን አለይህ፣ ስራው የሚተገብረው ተግባር በሙሉ ተቀባይነት የለውም። ይህ ብቻ በቂ ነው ማለት አንድ ሰው ይለፋል ምንም ነገር አላህ ስብሓነ ወተዓላ ዘንድ። እስቲ ተመልከቱት፣ እድሜ ልኩን ሰው ያለ ደመወዝ አንድ ፋብሪካ ወይም ሸሪካ ውስጥ ስራ ቢሰራ አያበሳጭም? አያናድድም? በሁለተኛ ደረጃ ቱሕጀቡ አንሁ ተውበቱ ማዳመ ሙሲረን ዓላ ቢድዓቲሂ፣ ዱዓቶች እያብራሩለት ቁርአንና ሐዲስን እያወቀ በዛው በቢድዓ ላይ እንዳለ ሙዝኝ ብሎ እዛው ላይ የሚቆይ ከሆነ አላህ ስብሓነ ወተዓላ ተውበቱን ይጋርድበታል። ስብሓነላህ። ለምን አላህ ስብሓነ ወተዓላ ምን ይላል? ወመን ዩሻቂቅ ረሱለ ይላል፣ መልእክተኛውን የሚቃረን ሚን ባዕድ ማ ተበየነ ለሁ ልሁዳ፣ ቅኑ መንገድ ከተስተካከለበትለት በኋላ ካወቅ ግልጽ ከሆነለት በኋላ መልእክተኛውን የሚቃረን ويتبع غير سبيل المؤمنين كمؤمنوش منجد وچي اللان منجد يميكتل يصحابوشن مالنو انيا انجدي ايماناتشن تقباراتشن هلو خاطراتشن يصحابوشن اينت مهن سلال لبت مالنو فإن آمنوا بمثل ما آمنتم به فقد اهتدوا عند الله سبحانه وتعالى مالنو نوليه ما تولى على الله سبحانه وتعالى جزاء وفاقا باللبت نعم يبارت حتى مالنا لسر وسرى دموز كذن ونصله جهنم جهنم انت امره على وساءت مصيرا كمن ملش هذا الكل ليتكفى الى الله سبحانه وتعالى مالنا اذن يه مالت من دنو توبته تقبعي النتي الله سبحانه وتعالى توبة عند يارك ايوفك ام كتوبة يقردوا البدعاء يميسارا سو مالنا ليلو لا يريد حوض النبي صلى الله عليه وآله وسلم ودى النبي صلى الله عليه وسلم حوض مالت مؤمنوش نبي صلى الله عليه وسلم تكتلو ودى رسول صلى الله عليه وسلم مبتدي عجو كساتشو غار هدو ينبي صلى الله عليه وسلم حوض لي لقدسو ايتشلو مالنا كوثر مبالا لي نبي صلى الله عليه وسلم يجنتو هانو لأمو الله سبحانه وتعالى يسات اتشونو ارسو مالت بطعم كبادنو سبحان الله جنتو استيال وانزنو كواكبت كمتعجو ككواكبت رزال صلى الله عليه وسلم بطعم طرو كبردو يكزك ازنا سبحان الله كماريت عفت اكوتت ينزع من شريب منه شربة مالت كسو يتطع لا يضمأ بعده ابدا من قدن امي ميبالبت نجر يلوم بلوي الله متي صلى الله عليه وسلم تاديا سويتش يمطالو يزاني على الله متي صلى الله عليه وسلم سيناغرو صحيح مسلم لاي نجر جم ملائكاو كذا بوتا لاي اندايدرسو يكلاكلاچوا لالو من يلالو الله متي صلى الله عليه وسلم يزاني نيم انهم امتي ام الناس يني سويتش ناتشو بملبت غزي إنك لا تدري ما أحدث بعدك كانت بوهالا من أين السرون من سراسي سرون دنبرو من أين تفتأراسي فترون دنبرا أنت التوكم يلن يعنى على الله متين صلى الله عليه وسلم من يلالوها لإزاني الله متين صلى الله عليه وسلم إذن سحك أن سحك أن لاله إني إنا يا الله متين صلى الله عليه وسلم عند الزهينة كبرن آيقين يما لنا أردتني عليه إثم من عمل ببدعاته إلى يوم القيامة يهم بدعا بارام مدى قطر لسوش باورسو قطر وانجلو يقوار طبتم لمن ببال من سن سنة سيئة بلو علي الله متى صلى الله عليه وسلم ما تفن نقر لسوش استمارس فعليه ويذروها برسولي وانجلو اللبت ويذرو من عمل بها إلى يوم القيامة اسكيك اماك امنم درس يتسرعو سرابة مول وانجلو برسل اينو سيلو يا الله ملكتنا صلى الله عليه وسلم تناقروان ليلو صاحب البداعة ملعون بداعة يمسراسو يترقمنو فعليه لعنة الله والملائكة والناس اجمعين بلو على الله ملكتنا صلى الله عليه وسلم يسوش كل لعنة يملائكوشنا يمؤمنوش لعنة بمولو برسل اينو ليلو البداعة تميت السنة يسولج ببدع علي يزو الترال بلو مالت غالبا عندن يو السلف اندال مستمر قوم في بدعة السلفي شيخ محمد ناصر الدين الألباني رحمه الله احكام الجنائز لا يبدن بأبرار وتعدي النجا سويتش بدعة علي يزو الترم إلا نزع الله منهم ثنة مثلها بسو أكبابي يالون مالت برسو أكتاكا عندن سنة ينزقات شو بيهون الجي سلزهم بدعاية ميسر وصوش بزوك زي ستم ملكتواتشو سبحان الله 99% بدعاية سروكوانا عند برسنتون كوان سنانا يسرو مين قدي الله سبحانه وتعالى سلتت على اتشونا وسأل الله السلامة والعافية ليلو البدعة سبب الهلاك يتفات مكنياتنو ليلو البدعة بدعاية ميبالو نقر بريد الكفر وطريقه يكهدت منقرنو والعياذ بالله ليلو البدعة تفتح باب الخلاف الذي لم يبنى على دليل بل على الأهواء بدعة يميبالو نقر بوزوغزي يتكتك برنو يتكتك انبر يميكفت قل فنو مالتنو نسأل الله السلامة والعافية ተመልከቱት፣ መውሊድ ከተጀመረ ጀምሮ እስከ አሁን ድረስ ኡመተ ልእስላምያው በጭቅጭቅ ላይ ነው። ተመልከቱት፣ ስብሓንላህ። ይሄ ይበቃል፣ ይሄ ይበቃል፣ ይሄ ይበቃል። ምንጊዜም ወደፊት ይህ ነገር እስካልቀረ ድረስ ደግሞ ሰላም ሊኖር አይችልም። ነስአል ላህ ሰላመት ወልዓፊያ። ወይም ኡማ አንድ ሊሆን አይችልም። ለምን መሰላችሁ? የአላህ ምትያው ሰለላሁ ዐለይሂ ወሰለም ተናግረዋል። ያኒ ምንድን ነው እርስ ምናሉ? የአላህ ምትያው ሰለላሁ ዐለይሂ ወሰለም ላ ተጅተሚዑ ኡመቲ ዐለ ዷላል አሉ። እንደ ሌሎቹ ጥሩቆች፣ እንደ ሌሎቹ ሃይማኖቶች የኔ ኡማዎች በጥመት በር ላይ ሊስማሙ አይችሉም ብለው የአላህ መልክተኛው ሰለላሁ ዐለይሂ ወሰለም ተናግረዋል። እና ብዙ ነው ጠብዓን በዚህ ዙሪያ ላይ የተጻፉት ጽሁፎች። ኢንሻአላህ ለዛሬ ግን በዚህ ኢንሻአላህ እስከዚህ ይበቃል። ጀዛኩሙላህ ኸይር። ሱብሃነከ አላሁመ ወቢሐምዲከ ላ ኢላሀ ሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን ለምሳሌ ሰላት ተሰግዶ ይሄንን ስለሰማሁ ትንሽ በደንብ ለማረጋገጥ ነው። እና ሰላት ተሰግዶ ዱዓ ሲደረግ ቢድዓ ነው የሚባል ነገር ሰማሁና፣ ይሄ ነገር እንዴት ነው? እስቲ እርሶ ቢያብራሩልኝ ኢንሻአላህ። ጀዛከላሁ ኸይር ኡስታዝ። ማይክ ፍሪ። ቢስሚላሂ ራህማን ራሂም። ይሰማል? እህታችን የጠየቀችው ጥያቄ ጥሩ ጥያቄ ነው። ሰላት ከተሰገደ በኋላ የሚደረግ ዱዓ ቢድዓ ነው ወይስ ቢድዓ አይደለም ነው? በመሰረቱ ሶላት ከተሰገደ በኋላ ዱዓ ማድረግ ችግር የለውም። ነገር ግን ቢሸክልን የውሚ ከይፍያው ላይ ነው። ምን ጊዜምና በጀማዓ መሆኑ ይህ ወደ ቢድዓነት ይቀይረዋል ማለት ነው። ምን ጊዜምና በጀማዓ መሆኑ ማለት ነው። ለምሳሌ ሰውየው ሰላሙ አለይኩም ወራህመቱላህ ብሎ ሲያበቃ፣ በተለይ አዲስ አበባ ያየሁት በጣም የሚገርም ጉዳይ ነው። አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ አላ ረሱሊላህ ይልና በማይክሮፎን አገሩን ቅልጥ ያደርገዋል። ሱብሃንአላህ፣ ህዝቡ አሚን ይላል ማለት ነው። በዚህ መልኩ ይህ ጠብዓን ላሸክ ምንም አያጠራጥርም። ያኒ ቢድዓነቱ በጣም ግልጽ ነው ማለት ነው። ሼኹል ኢስላም ኢብኑ ተይሚያ ረሂመሁላህ አስታውሳለሁ፣ መጅሙዑ ልፈታዋ የሚባለው ላይ መጽሐፍ ላይ ሱብሓነላህ እንዴት አድርገው ደስ በሚል መልኩ እነዚህንና መሰል ነገሮች ሲያብራሩ ምን ይላሉ? ወለይሰ ሊአሐድን አየሱነ ሊናሲ ነውዓን ሚን አልአዝካሪ ወልአድዕያ ይላሉ። ወለይሰ ሊአሐድን ለአንድ ሰው አይገባም፣ አየሱነ ሊናስ ለሰዎች ሱና ሊያደርግላቸው ከራሱ ነውዓን ሚን አልአዝካሪ ወልአድዕያ የሚደረጉ ዱዓዎችና የሆኑ የተወሰኑ ዚክሮችን ሊያደርግላቸው አይገባም። ወየጅዓልሃ ዒባደተን ራቲባ ታዲያ ምንጊዜም በተራ የሚሰሩ ራቲቦች ያደርጋቸዋል። ዩዋዚቡ ናሱ ዓለይሃ ከማ ዩዋዚቡነ ዓለ ሶለዋት አልኸምስ ልክ አምስት አውቃት ሰላት ላይ ሰዎች እንደሚዘወትሩ ሁሉ በቀን አምስት ጊዜ እንደሚሰግዱ ሁሉ አምስት ጊዜ ያንን ነገር ይተገብሩታል። በመቀጠል ምናሉ ይህ ኢማም በልሃዘ ብቲዳዑ ዲን ይሄ በእርግጥም እኮ ዲን ፍብረካ ነው፣ የራሱን ሃይማኖት እንደ ማውጣት ነው የሚቆጠረው። ይሄ ለም የእዘን ብህ ላሁ ወረሱሉሁ አላህም ሆነ መልእክተኛው በዚህ ነገር ላይ ፍቃድ አይሰጡም፣ አልፈቀዱምም ፍቃድ አይሰጡም ይላሉ ሼኹል ኢስላም ኢብኑ ተይሚያ ረሒመሁላህ። ኢዘን ይሄ ቢድዓ ነው። ሩበማ ሰውየው ሰላት ሰግዶ ሲያበቃ ለብቻው ዱዓ ቢያደርግ ምንም ችግር የለውም። ነገር ግን ኢማሙ ሻጢቢ ረሒመሁላህ አልኢዕቲሳም ቢልኪታብ ወሱና የሚባል ደስ የሚል መጽሐፍ አላቸው። ቢድዓ ብዙ ጊዜ የሚመጣው ምንድን ነው? ለምሳሌ ዱዓ ጥሩ ነው የሚል አስተሳሰብ ልቡ ላይ ይኖረዋል። ከዛ በኋላ ግን የተጀሃል ጥሩቅ ጠሪቁን ግን መንገዱን በምን አይነት ለምሳሌ ዱዓ መደረግ እንዳለበት ከይፍያውን ሁኔታውን ይዘነጋል አሉ። ከዚህም የተነሳ ቢድዓ ይፈጠራል እና ይሄ ምንም ጥርጥር የለውም ላሸክ ይሄ ቢድዓ ነው ማለት ነው። በተለይ ደግሞ አጂብ አጂብ አጂብ ሱብሃንአላህ አዲስ አበባ ላይ የሚታየው በጣም ነው እኔ ወላሂ ከክፍለ ሀገር አካባቢ እንደመጣሁ እኔ በጣም ነው የገረመኝ። ሱብሃን አላህ ተረውን አጀብ አልዕጃብ ያኒ ምን አይመት አልመሳጅድ በጣም የሚገርም ነገር ነው የሚታየው። በጣም ሩቅ እና ወጣ ያለ ነገር ነው የሚታየው። ሀታ ፈረም ረመዳን ያኒ ተሐጅር በሚሰገድበት ጊዜ ኖይቱ ሊላሂ ተዓላ ፊ ሀዛ ሸህር አልሙባረክ ወኢላ አኺሪ ዛሊክ الله المستعان. نسأل الله سبحانه وتعالى أن يطهر بلدان المسلمين من البدع والخرافات. الله سبحانه وتعالى كابدا عنا كمسل نجروش يا مسلم وشنا قرب أموره أقرأ تشنا من الله عندي أنا زاو دعاء نادر قادة نوالتنا إن شاء الله أيك يا زاحد تأذى بيت ويمدز لك سبيت أكابلي قرآني قرار لبوزو سوتي ندقى عيك وطرار لوينو ولتن يدمو على باب السناس ملكتو يا الله متين صلى الله عليه وسلم على لبابس نبراتش ولا مسالي من لبس تلبس عجر نبرا عند الزهوم يا الله متين صلى الله عليه وسلم كان كث اللحية سماتشو رجم نبرا يا الله متين صلى الله عليه وسلم سوش لا يهنا قرى ينس أبارك أمنو النزناتشو بدن بيسماه صلى الله نبرك هنا عند أنس عفيد لجزاك الله خير. خير إن شاء الله جزاك الله خير. قرآن الله سبحانه وتعالى لمن اندواردو راسو الله سبحانه وتعالى تناقر المالنو بتلاييو يقرآن انكسوش لاي لمن اندواردو مالنو يقول الله تبارك الذي نزل الفرقان على عبده ليكون للعالمين نذيرا. ቁርአን ከወረደበት ምክንያቶች ውስጥ አንዱ አላህ ሱብሓነሁ ወተዓላ ለሰው ልጅ አስጠንቃቂ እንዲሆን አልሙ ብዙ ሰበቦች አሉት። እንደዚሁ አላህ ሱብሓነሁ ወተዓላ ወኑነዝሉ ሚን አልቁርአን ማ ሁወ ሽፋ እንደዚሁ ለሙእሚኖችና ለአማኞች ረህመቱ ወሽፋኡን አድርጎ አላህ ሱብሓነሁ ወተዓላ አድርጎታል። በሱረቱ ኢብራሂም ላይ በሱረቱ ከህፍ ላይ እንደዚሁ እንደዚሁ ሊቱበሽረ ቢህ ልሙእሚኑን ተንዝረ ቢህ ቀውመን ሉዳ እንደዚሁ አላህ ሱብሓነሁ ወተዓላ። አልሙሂም ቁርአን ብዙ የሆኑ አህዳፎች አሉት ማለት ነው። ግን ቁርአንን ለቅሶ ቤት ላይ መቅራት ግን ሰሐቦች ሲሰሩት የነበረ አልነበረም እና ታቢዒዎችም ሲሰሩት የነበረ ስላልነበረ አዲስ መጤ ነገር ነው እና በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ሰዎች ሞቱ ነበር። እንደውም የነቢዩ ሰለላሁ ዐለይሂ ወሰለም ልጆችም ጭምር ሙተዋል። የነቢዩ ሰለላሁ ዐለይሂ ወሰለም አጎትም ጭምር እነ ሐምዛ ብኑ አብዱል ሙጠሊብን የመሰሉ እንደዚሁ የረሱል ሰለላሁ ዐለይሂ ወሰለም ሩቀያና ኡሙ ኩልሱምም ጭምር እንደዚህ ሌሎች የረሱል ሰለላሁ ዐለይሂ ወሰለም ልጆች እንደዚህ የነቢዩ ሰለላሁ ዐለይሂ ወሰለም ቅርብ ሰዎች አጎታቸው ጃዕፈር ብኑ አቢ ጣሊብ፣ ሌሎች የሚወዷቸው ሰሐቢዎች እነ ዘይድ ብኑ ሐሪፋም ጭምር በረሱል ሰለላሁ ዐለይሂ ወሰለም ይህ ዘመን ሙተው ሳለ ነገር ግን ምንም አይነት የዚህ አይነት ተግባር አልነበረም። ቁርአን እዛ በሽክል ጀማዓው እንደዚህ ሰዎች ዛሬ እንደሚያደርጉት መልኩ ሲሰሩ አልነበሩም ማለት ነው። በዛን ጊዜ ያልነበረውን ደግሞ አሁን ማምጣት ስለማይቻል ይህ ቢድዓ ነው አላህ ሱብሓነሁ ወተዓላ ዘንድ የሚያስጠይቅ ነገር ስለሆነ ይህንን ሁላችንም መራቅና መጠንቀቅ አለብን ማለት ነው። ኡማው ላይ ቢድዓ ሲሰራጭ አላህ ሱብሓነሁ ወተዓላ ቁጣ ሊያስከትል የሚችል ነገር ስለሆነ መራቅ አለብን። አልሙሂም አረበኛ ለሚያነብሰው በዚ ዙሪያ ላይ ዑለሞች አህካሙ ልጀናዒዝ ወቢደኡሃ የሚለው የሼክ መሐመድ ናስሩዲን አልባኒ መጽሐፍ እንደሳቸው አይነት መጽሐፍ የለም ነው የሚሉት ዑለሞች ማለት ነው። እዛ ሀገር የሚያሉት ዑድዋ ሀያት ኪባር፣ እዛ ሀገር ያሉት ዑለሞች ሀያት ኪባር ዑለማ የሼክ ናስሩዲን አልባኒ ረሒመሁላህ አህካሙ ልጀናዒዝ የሚባለው መጽሐፍ በዚህ ዙሪያ ላይ በጣም ጥሩ ማብራሪያ ይሰጣል ማለት ነው። በተለይ መጨረሻ ላይ መክተበቱል መዓሪፍ ታተመው በጣም እሱ ጥሩ ነው። መክተበ እስላሚ ሉብናን ከታተመው ተሻለ መጨረሻ ላይ ሼክ ናስር ሙራጃዓ ያደረጉት ስለሆነ ማለት ነው። ሌላው ጥያቄ ሰዎች ቢድዓ ሲባል አለባበሳቸውስ ነው። አንደኛ አለባበስ ላይ በልብሱ ልክ እንደ ልብስነቱ ለምሳሌ ሱሪ ሊለብስ ይችላል ሰውየው። አንዳንዱ የፓኪስታን የራሱ የሆነ አለባበስ አለው፣ የሳዑዲ የራሱ የሆነ አለባበስ አለው። ጠብአን እያንዳንዱ ሊሆን ይችላል። ነገር ግን የትኛውም ልብስ ሲሆን ከቁርጭምጭምት ማለፍ የለበትም። ይህ ወሳኝ ነገር ነው። ምክንያቱም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲናገሩ ማ አስፈለ ሚነል ከዕበይኒ አሉ፣ ከቁርጭምጭምቱ ያለፈ ፈፊናር እሳት ውስጥ ነው። ዕለሞቹ ምን ይላሉ? ሚን ተስሚየት ልሓሊ ወኢራደት ልመሐሊ፣ ያ ቦታው ያለፈበት ቦታ በእሳት ይቀጣል ማለታቸው ነው። ተወዳጁ ነቢያችን መሐመድ ሰለላሁ ዐለይሂ ወአላ አሊሂ ወሰሐቢ ወሰለም ይህ ማለታቸው ነው። በጣም ይገርማችኋል። الامام الترمذي رضي الله عنه كعثمان بن عفان رضي الله عنه سيناغرو شمائل الترمذي يا لي مالو سلام صلى الله عليه وسلم والصلاه بيناغرو بت غزي يعني عثمان بن عفان رضي الله عنه سيارو اهد نبر قالوا ود مسجد يهركني يالله يونه سويه دمص سمعلهني سبحان الله من يميل دمصنا ارفع اذارك لبسهن ود لاي كف ادرج فانه اتقى سبحان الله الله سبحانه وتعالى زند متقنتهن يميجلسنا وانقا كقشاشام لمصداتو ملكت نو يميل دمص سمعلو بتدغاغامي يالو عثمان رضي الله عنه سيناغرو فالتفتت زور الكني ود حوالي فاذا هو رجل قالوا يهن سو نو زور سله يلبسو لس على نصف ساقه يالو ساق مالت ايه من اللي بلاچو اللهم صل على محمد يعني بساق من اندهونا امارنيون والله ما ما ادري المهم بقرچمچمتنا بغلبت مكاكل يالو ساق يبالال كغلبتنا اسك قرچمچمت درس يالو معناتنا بعربينو بات نو مثلا يبال والله اعلم اذا قماشي يونه سو نو قالوا يا الله ملكي صلى الله عثمان رضي الله عنه راسي انكت بارك يا الله ملكي صلى الله عليه وآله وسلم ناتشو عالو تادي سبحان الله. إذن يهي بتعني تورد انو كالزين بمن نسعد حافظ ابن حجر العسقلاني رحمه الله ساتشو سنقروا منالو يا مؤمنا اللبابس خلتاين اتنوالو عندنا سنة مؤكدة يتوددي هنا سنة نوالو تنش كقرشمشمتو كف بالهنيتا ملبس عند فربالو ማንንም ሰው ያስረዝም የማይችልበት ሁኔታ አለ እስከ ቁርጭምጭምቱ ድረስ ማለት ነው። ከቁርጭምጭምቱ እስከ ሳለፈ ድረስ ሰውየው حرامን ነገር ارتكاب አድርጓል ማለት ነው። سبحان الله يا الله متي صلى الله عليه واله وسلم سيناገሩ ምን አሉ? አንዳንድ ሰዎች ምን ይላሉ? በኩራት መልኩ ካላደረገው ምንም ችግር የለም። ምክንያቱም يا الله متي صلى الله عليه وسلم سيناገሩ لا ينظر الله الى من جرى ثوبه اريد يعني خيلان بكرات ملكو بلو اذا حديث لا يتتقس سلاله كرات كالتجمربت منم شجر يلم لا اذا كما اجاب العلماء علموتو ملس اندسطو كرات كتجمربت لا يعاقب بعقابين بهولت عقاب نو اندنيا بماسرزمو الله سبحانه وتعالى يانن ياسرزمبتن بوتا لا باسات انديقطع ادرغوا والامر الثاني هو لتنيا كرات كتجمربت دمو الله سبحانه وتعالى ودرسو يملكتهم معناتنو اذا عقابه لتنو ليلو سيمنا اسملكته نو بمسرته ينبغي على المسلم يتنياو مسلم يا نبي صلى الله عليه واله وسلم مظهر ليزنا اي يعتز بشخصيته الاسلاميه يعني مسلم بمهونو يا مسلمنته مجلجع اصل ابهار بمهونو ليكورا يجبال معناتنو سمن ما صدق بتام يعني ملاجته محرم نو علماء تشفتوا اندا درغوبت كقبضا بنس ملاجته محرم نو وكرياتهم يا الله ملكي صلى الله عليه وسلم منالو جذ الشواريب قالوا شواريب بلو مالت قدمو قمس يلواتال والله اعلم انديت اندمنلنيا كن دز نبر منلو باغراچنا ماريني ከከንፈር በላይ ያለውን ጸጉር ማስወገዱ ጅርድ ሸዋሪ በማለት እርሱን ቁረጡት ወፍሩ ሊሃ አሉ። ጽማቹን ግን አሳድጉት አዳብሩት። በአስር አይነት ሲጋ መጥቷል ሊሃባባል ማለት ነው። ሱብሃንአላህ وخالف اليهود والنصارى يا الله متي صلى الله عليه واله وسلم تعالى ክርስቲያኖችንና አይሁዶችን ተቃረኑ። ይህች ቃል ባትኖር ኖሮ امر امر الاباحه مليون يشيل نبر لمثال الله سبحانه وتعالى من الهلال حرم عليه مالت فإذا حللتم فاصطادوا إلى الله سبحانه وتعالى. لمثالي كحج سرا نسعى ستهونوا يحج سرا ستتو ما ادنوا سيل يجد ما ادن على باتشو ما لا تعلم نقول لك ما ادن تشيل على تشوفنو زي ما عندنا سوتش لك بس زي ملكو من يلالو زين يا الله متي صلى الله عليه وسلم ما صدق تشيل على تشوف ما لا تعلم لا إذ لا يجن أمره بأمر المخالفة يتنطل الترسل هذه قاعدة أصلية واجب النت إنه يمي أم ملاك طبعا النبي صلى الله عليه وسلم عن نجاجر إنتي يعني يا سدم ينيا يقرأ أنا إنك إني أسدو دورو ينبر معك أبنبر حرم عليكم صيد البر ما دمتم حرم عين حج لا يبقى لا تشوف بس أتري يميدان أوري مادم بنانتا لا إرمتا درقوال بلو سلنبرا حجون جن ستشارسو معاك أبونا ستشارلو مالتونو لك الله سبحانه وتعالى اندميلو بلي لا قرآن هنكس لا يمالنو وإذا نودي للصلاة من يوم الجمعة فسعوا إلى ذكر الله وذروا البيع مالت يا جمعة صلاة لا أذان سيدرق فسعوا إلى ذكر الله الله نود ما استعز هدو وذروا البيع شيات انجن توي الى الله سبحانه وتعالى تاديا يهن ما اقون سيانسا الله سبحانه وتعالى بليلا القران انقص لي من قال فاذا قضيت الصلاه من يوم الجمعه لا عفوا المهم الله سبحانه وتعالى ما اقون فانتشروا في الارض ابتغوا من فضل الله يجد وده نجد مهدنا الله سبحانه وتعالى فضل ابتغاء مدرج اي يطبق بنا من غيركن دوره ينبرون معقب مانساتون الله سبحانه وتعالى مالنا انا بزي ملكو يتردو تالو نجر جن خالفو بلو الله ملكي صلى الله عليه وسلم تقارنو سلالو يهيش بابالاتشو قديتا تادرقوال ليش مالنا انا وكانت من مظهر الانبياء ينبياتوش تقبار نبر وقد اشار الله تبارك وتعالى الى ذلك بقوله لا لعلموتشو الله سبحانه وتعالى نبي الله موسى يا ابن ام قال يا ابن ام لا تأخذ بلحيتي ولا برأسي بمعنى القرآن لا يتدقصر والله اعلم فعلى كل حال ينبغي على المسلم ومسلم لا ان يظهر بمظهر السنة بسنة من الكراس المجلس على اللبت مالنا والعلم عند الله جزاكم الله خير ما يكاز وحبك السلام عليكم ورحمة الله وبركاته عند تياك انا براني استاذ اهون هو لتدركت يسموتها الاستاذ ما ساترو نغر مالتنا ازيك يا كاوي بزانت ويزر نيالو مالت يا يرو صباي اهون بتلي كزيرو بتاچ وردال 10 ديجري درس يدرسال مالتنا بسنتيغريد كزيرو بتاچ نو وها وچ لاي برندا لاي كاسقمطو بردو نو ميسراو بزي عينت هنيتا አረለም አንድ ሱሪ ሌላ ከውስጥ የሚደረብ ራሱ አለ ቴርሞ ፓንት እና ሱሪያችን ጫማው ጋር ግጥም ካላለ ቴርሞ ፓንት ይባላል 5 ደቂቃ መቆም አይቻልም ውጭ ላይ ማለት ነው እና አምናኪን والله እና ይሄ ነገር እንዴት ነው የሚያስከደው ከሱናውን ሐያና አድርግም ለማለት ሳይሆን ግን ከዚህ አይነት ሁኔታ ጋር በጣም አስቸጋሪ የሚሆንበት ነገር ነው ይሄ ሁኔታ የሚፈጠረው ማለት ነው እና በአጠቃላይ حرام ነው حرام ነው ከተባለ ውሽፐር ወላህ አላየሁም በዚህ በብርድ ሰዓት አላየሁም እኔ እንደዚህ የሚያሳጥር ማለት ነው ይከብዳል በተለይ ውጭ ለሚሰራ ሰው ማለት ነው ውጭ ላይ የተወሰነ ደቂቃ መቆየት የሚኖርበት ሰው በጣም አስቸጋሪ ነው እና ይሄን ነገር እንዴት ነው የሚያስከዱት ምክንያቱም ትንሽ ምንም ክፍተት መኖር የለበትም ማለት ነው ከጫማችን እስከ ፊልታችን ኢቭን እጅ ራሱ በጓንት ይሸፈናል ውጭ ላይ በብዛት የሚሰሩት እንደውም ላይክ እንደ ሴቶቹ ንቃብ እንደሚያደርጉት ወንዱ ራሱ እንደ ንቃብ አድርጎ ላይክ አይኑን ራሱ ብቻ ከፍታት ትተው ሹራብ አለ የፊት ሹራብ ማለት ነው እንዳለ ፊት ላይ የሚገባ እንደ ማስክ ነገር እንደዛ አይነት ሁኔታ የሚደረስበት ደረጃ ያለው ሁኔታ ማለት ነው ይሄን ነገር እንዴት ነው እናስተርቀው ሁለተኛው ነገር ወደ እንትን ስንመጣ ማለት ነው አሁን ይሄ ቢዳ የተባለው ወደ መውሊድ ነገር ላይ ስንመጣ ትክክል ነው ከመውሊድ ነገር አሚን ከቢዳ ነገሮች በሙሉ መራቅ አለብን በተቻለ ሁኔታ ግን አብዛኛው በተለይ ሀገራችን ብዙ ሰው ያከብራል በአመት አንድ ጊዜ እኛ ማናከብር ደግሞ ማለት ነው ያን እንደመጥፎ ነገር ነው ምን አንዳንዴ በጣም የሆነ ከልክ ባለፈ ሁኔታ የሚያደርጉትን ሰዎች you know እንደ መላያ መከፋፈያ ነገርን ፈጥረውና በቃ ጥላቻችን የባሰ ይሆናል በእነሱ ላይ ማለት ነው እንዴት ነው እንደዚህ አይነት ነገር መቅረብ ያለበት ይህ ነገር መቼም እሺ መውሊድ ቢዳ ነው ወንድምማማችነት ግን በእስላም واجب ነው አንስ ከመቆደረስ ከሚገባይ ድረስ ማለት ነው ይሄን ነገር እዛ ደረጃ ማድረስ አለብን ወይ? መከፋፊያ ደረጃ መድረስ አለብን ወይ? ከነዚህ አይነት ሰዎች መራቅ አለብን ወይ? እኔ አሉኝ ጓደኞች አገር ቤት መውሊድ ያደረጉ ማለት ነው። እና እንደውም አንዳንዴ ለመውሊድ እንኳን አደረሰ ብለው ቴክስት ያደርጋሉ ማለት ነው። እና እነዚህ ሰዎች ጋር መጣላት፣ መጨቃጨቅ ነው ያለብን ወይስ ነው ለዘብ ያለ አካሄድ ነው ከእነሱ ጋር ማሳየት ያለብን? ወንድምነታችን ወንድማማችነት ነው፣ ሁልጊዜ መኖር ያለበት ነው። ግን እነሱ በአመት አንድ ጊዜ ለሚያደርጉት ነገር የሆነ ከልክ ያለፈ ሪአክሽን እናሳያለን፣ ከልክ ያለፈ ጥላቻ ማለት ነው። እና እንዴት ነው ከእነሱ ጋር ያለን ሁኔታ መሆን የሚኖርበት? ትንሽ አንዳንዴ ክፍተት እንፈጥራለን፣ ሌሎች ሰዎች በመካከላችን እንዲገባ። አሁን ለምሳሌ አገር ቤት የሚትወሰን አሁን ያሉ አሁን የዘመኑ ሰዎች እንደ ክፍተት ሲጠቀሙበት አይተናል። ነው አዲስ እነዚህ ሱሪ የሚያሳጥሩ ጺማቸው የሚያሳድጉ መውሊድ እንዳታከብሩ እያደረጓችሁ ነው እየተባለ ኢቨን ኡስታዞቻችን መውሊድ አይከፋፍለንም እያሉ እስከ ማስተማር ደረጃ ደርሰዋል። ምክንያቱም ነው ጉዳቱ በዛ ማለት ነው። እኛ በጣም ነው በምንድን ነው የሚባለው በክራንቻ ጥርሳችን ያዝናትና ይችን ትንሽ ነገር ነው አምስት ሰላት እንኳን የማይሰግድን ሰው ያን ያክል አንጠላውም። ግን በአመት አንድ ጊዜ የሚያደርገውን ሰው ግን ጥላቻችን በጣም በዛ ነገር። ይህንስ ነገር ነው ፈርዱን ተወት ሱና እንደ እርሶ እንዳሉ ሱናውንም የማያደርገውን ሱናውን ተወት እያደረግን እነዚህ ግን ቢድዓ ነገሮች ላይ በቃ ትላልቅ የሆነ በቃ ተካሮ እንፈጥራለን ማለት ነው። እና ይሄ በሁሉም ዘንድ አንደርስታንዲንግ መኖር ያለበት ነገር፣ በእውቀት ብቻ የምንለያይበት መሆን ያለ ነገር ነው የማስበው። የሆነ መከፋፈያችን መሆን አያስፈልግም። እና በዚህ ላይ የሚሰጡትስ ምክር አለ ወይ ማለት ነው። ትንሽ ውጤቱ የከፋ ስለሆነ ማለት ነው እንደሚታየውም ማለት ነው፣ ከልምድ ባየ ነው ከሀገራችንም ሁኔታ ሁሉም ቦታ እንድታየው ማለት ነው። ሁለቱ ናቸው ያሉ ጥያቄዎች። እንሻላህ እስኪ የሚሉትን እንስማ። ማይክ ፍሮ ሰላሙ አለይኩም ረሒም። አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም ሰለም አጅመዒን። የመጀመሪያው ጥያቄ በጣም ሀገሩ ላይ የምኖርበት ሀገር ላይ ብርድ ስላለ እንዴት ነው የለበስኩትን ልብስ ተቅሺር ወይም ማሳጠር የሚቻለው? በመጀመሪያ እንደዚህ አይነት ነገሮች የራሳቸው የሆነ ሁክም የላቸው ማለት የዑለሞቹ አባባል አለ፣ አልመሸቃ አንድ ችግር የሚባል ነገር በሸሪዓ ተጅሊቡ ተይሲር፣ ከበስተጀርባው የሆነ አንድን ገር ነገር ይዞ ነው የሚመጣው። ለምሳሌ ሰውየው በበረሃ ሀገር ላይ የሚጓዝ ከሆነ ነው ከለለ ተየሙም ያደርጋል። ይሄ ተይሲር ነው አይደለም? እና ሓል እስቲስናኢያ ይሉታል፣ አጋጣሚ ሊከሰት የሚችል ችግር ነው ይሄ። ልክ በረር ይመጣብኛል ብሎ ካሰበ ሰውየው፣ ችግር ይፈጠርብኛል ብሎ ካሰበ ሰውየው የሚደረገው ዑሙም ሆነ ሑክም የለም ማለት ነው። ግን ከዑሙም ከአጠቃላይ ስናየው ነው የዚህ አይነት ችግር የሚፈጠርበት ከሆነ ሰውየው መቆም መቀመጥ የማይቻልበት ቦታ አካባቢ ላይ ከሆነ ጠብዓን ያኒ ምንም ችግር የለም። ላኪን ግን ይህ አንዳንድ ጊዜ የሚከሰት ነው። ፊ ወቅቲን ዱነ ወቅት አው ፊ ሓለት ምን ልሓላት አንዳንድ ጊዜ የሚከሰት ነገር ነው። ይሄ ዒብራ የለውም ብዙ ጊዜ ማለት ነው። ሕክሙ በአብዛኛው ጊዜ ነው የሚታይበት ነገሩ። ግን ይሄ ሱሪን የማሳጠርና ያለማሳጠር፣ ልብስን የማሳጠር ያለማሳጠር ጉዳይ በጣም ሰለፎች እህቲማም ያደርጉበታል። ለማ ጡዒና ዑመር ብኑ ልኸጣብ ረዲ ላሁ አንሁ ዑመር ብኑ ልኸጣብ ረዲ ላሁ አንሁ አንዱ ሰው ወጋቸውና ሰላት ላይ እያሉ ሊሞቱ ሞታፋፍ ላይ በነበሩበት ሰዓት አንድ ወጣት ልጅ መጣ። በኺም በኺ አሚር አልሙእሚኒን አላቸው። እንኳን ደስ ያለውት ረሱል ሰለላሁ ኩንተ ሚን አዋኢል አልሙስሊሚን መጀመሪያ ሙስሊም እናንተ ከተቀበሉ ሰሓቢዎች ነበርክ፣ ነቢዩ ጃሃድተ ፊ ሰቢልላህ በጣም አመሰገናቸው። በዚህ መልኩ ነቢዩ ጋር ነበርክ እንደዚህ እንደዚህ ብሎ ነበር፣ ጃሃድተ ፊ ሰቢልላህ ወፈተሕተ አልቡልዳን አላቸው። በሀገር ላይ እስልምናን አባዛህ፣ እንዴት አይነት ጥሩ ሰው ነህ እያለ አመሰገናቸው። እርበት ቦታ ላይ መጥቶ ወጣቱ ልጅ ዑመር ብኑ ልኸጣብን ሲያዩት ሲመለስ ያ ልጅ ሲያዩት የለበሰው ልብስ ከቁርጭምጭም ተወርዷል። በዛን ሰዓት ላይ ሱብሃንአላህ የሆነች ነገር እንኳን ጠጥተው ወዲያውኑ ከኩላሊታቸው ስር ነበር የጠጣው። ወማዓዛሊከ ያ ሁላም አሉት፣ መልሱልኝ፣ ጥሩ ልጅ እሱን ልጅ አሉ። ፈቃለ ለሁ ሲመለስ ምን አሉት? እርፋዕ ዛረከ አሉት፣ ልብስህን ከፍ አድርግ። ፈኢነሁ አትቃ ወአንቃ ሱብሃንአላህ መህማ ካነ ልጀው የትኛውን ቦታ ላይ ቢሆኑ አስሓቡ ረሱሉላህ ሰለላሁ ዐለይሂ ወሰለም የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች ላ የተናዘሉነ ዐኒል ሐቅ ወላ የስኩቱነ ዐኒል ሐቅ ሀቅ ዝም አይሉም እንዴ? ደም የሚባለው እኮ የራሱ የሆነ ራሱ ያሰክራል አይደል? እንኳን ሰውዬው ተወቅቶ ሌላም ደም ሲታይ የሆነ ሱብሃንአላህ ያኒ የሚያመጣብህ ነገር አለ። ነገር ግን እርሳቸው በዚህ መልኩ የሆነች ነገር ቢጠጡ እንኳን እንዳለ ሆዳቸው በሙሉ ስለተወጋ የጠጡት ነገር በሆዳቸው ይወጣ ነበር፣ ይፈስ ነበር። በዚህ መልኩ ሱብሃንአላህ እያሉ ግን እርፋ ኢዛረከ አሉት። ሱብሃንአላህ ፈኢነሁ አትቃ ወአንቃ رضي الله عنه وارضاه وجزاه الله عن الاسلام والمسلمين خيرا. ان عند زالوت امامه ابو بكر عمر بن الخطاب رضي الله عنه ان كبار نو نغيرن يزه عينت شجر يمفطربت بردو اذيا يميادرغبت بوتا بتام دغا يهونبت بوتا لاي هي حكم يلوم يراسو يهونا حكمنا يالو معناتنا ليلو من عينت نو مهون ياللبن نو اغير بيت وسط موليد يمياكبروا سوتش قالو يعني دمو ጥላት እንደ ዘሪዓ ያደርጉታል። ለምሳሌ አሁን የመጡት አህባሾች መንግስትና አህባሽ ለምሳሌ ባንድ ይሆንና እኛ ሱፊዮች ነን ለማለት ሱፊዮችን ይዘው ባንድ ለማራገብ ቢድ አህለ ሱና ለመቆም ይጠቀሙበት ይሆናል። ግን ያ ጀማዓት አልኸይር ሐቅ ሐቅ ነው ማለት እኛ ድንበር ሳናልፍ ይህ ነገር ህጋዊ ያለ መሆኑን ማስረዳት ይጠበቅብናል ማለት ነው። መውሊድ የሚባለው ነገር መጀመሪያውኑ ሲጀመር የተጀመረው ራቲባዎች ሺዓዎች ናቸው የጀመሩት። በዚህ ሀደፍ ነው ሙስሊሞችን ለመከፋፈል ማለት ነው። ምን ይላሉ ዑለሞቹ? አወሉ መን አህደሰሃ ቢልቃሂራ ቃሂራ ብሎ ማለት የግብጿና ከተማ ነች። አልኹለፋኡል ፋጢሚዩነ ፊል ቀርን ራቢዕ ከሂጅራ 400ኛው ዓመት አካባቢ ላይ ነው የጀመሩት። እነሱ ፋጢሚዩን የሚባሉ ናቸው። ወሁም ዘናዲቃ የተዛሃሩነ ቢአንሁም ረዋፊድ ወባጢንሁም الكفر المحض احدث ስድስት መውሊድ ነበር ባንድ የመሰረቱት ይባላል ይላሉ ዑለሞቹ ሙአሪኾቹ። አንደኛው አልመውሊዱ ነበዊ ያሉ ረሱል ሰለላሁ ዐለይሂ ወሰለም የተወለዱበት መውሊድ ያከብራሉ። ወመውሊዱ ኢማሚ ዓሊ ረዲየላሁ ዐንሁ علي بن ابي طالب يتولدوبتن اندزو فاطمه رضي الله عنها الحسن والحسين ومولود الخليفه الحاضر بزمنه ينبروا النغوس يتولدوبتن كان ياكبروا نبر معناتنو يين سياكبروا سياكبروا نغير كن مجرشا لاي سني ني كميلو سو بمجمريا درجه يين نغير انتن يالو اربيل ميبال عراق اكابي لاي الملك المظفر يميبال سو يندو هنا الامام ابن كثير رحمه الله البدايه والنهايه لاي يناغرالو معناتنو ታዲያ ይህ መውሊድ የሚባለው ነገር መጀመሪያ ሲጀመረው ማለት ነው ኢርቢል አካባቢ ላይ የ600ኛው አመት መጨረሻና የ700ኛው አመት መጨረሻ መጀመሪያ ላይ በሁለቱ መካከል ላይ ነው ማለት ነው። ይህ መውሊድ የሚባለው ነገር لم تكن هذه الموال من عمل السلف الصالح ሰለፎች አይሰሩትም ነበር ولا من عمل الائمه الاربعه አራቶቹ አይማዎች ማው ሐንፈ ማው ሻፊ ወወ አይሰሩትም ነበር وانما احدثها الزنادقه بالله سبحانه وتعالى رافضوه شعاوچ مبتدعاوچ والجهال مهيموچ ናቸው ማለት ነው። ነገር ግን ሁሉም መውሊድ የሚያረጉ ሰዎች አንድ አይነት አይደሉም። فمنهم من يجعله مجرد اجتماع تقرا فيه قصه المولد او تقام او تقدم فيه خطبه وقصائد في هذه المناسبه عندندوچو የሚደረገው ነገር ያው የሚሉትን የሚዘፍኑትን ለዛ አይነት ነገር ብለው ይለያያሉ። ومنهم من يصنع الطعام والحلاوه وغير ذلك يقدمه لمن حضر ምግብ ብቻ ምግብ በልተው የሚለያዩበታል ለማለት ነው። ومنهم من يقيمه في المساجد ومنهم من يقيمه في البيوت مولد የሚያደርጉት ሁሉ አንድ አይነቶች አይደሉም ማለት ነው። ومنهم من لا يقتصر على ما ذكر النبي صلى الله عليه وسلم استغاثه يميادر اختلاط بالرجال والنساء بزو مفاسدوች አሉት ማለት ነው። المهم ግን አንድ ነገር አለ احبتي في الله داعيو ربما بنذ ነገሮች ላይ ብዙ በተለይ ባሁን ሰዓት ላይ አንድ داعي ስለ መውሊድ መጥፎነት መናገሩን እንደ ጥሩ ድል አድርገው ነው የሚያዩት። ለምን ሱፊያውን በአህለ ሱናው ላይ ተካሉብ ለማድረግ ሱፊያውን በአህለ ሱናው ላይ ለማነሳሳት በሚል ማለት ነው። አህባሹ ማለት ሱፊያው ወደ አህባሹ እንዲጣመርና ኃይል እንዲያወጣ መንግስት ጋር ሆኖ ባንድ በዛም ደግሞ حتى يقضوا عليه ይህ ነው። ነገር ግን نحن عندما نتكلم በየትኛውም ላይ ዳዒ ግን ዳዕዋ ሲያደርግ ማድረግ ያለበት ቢንየት ንስሕ ልልኸልቅ ሐቅን ላልተረዱ ሰዎች ሐቅን ለማድረስ በሚል መሆን አለበት ማለት ነው። ስለዚህም ላ የጁዙ ስኩቱ ዐን ባጢል የሆነ ነገር ላይ ጸጥ ማለት አይፈቀድም ማለት ነው። እና ወላሁ አዕለም እና ወንድሞችም አንተ እንኳን አደረሰህ ሲሉ አንተ ማለት ያለብህ በምኑ ትላቸውና የውይይት በር ትከፍታላችሁ። እንኳን ለመውሊዱ አደረሱ ካልክ የምንዴት እሱ በዓል ነው ወይ ብለህ ሳትበሳጭ ቀስ ብለህ ንገራቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መዲና ሲገቡ አውስና ኸዝረጅ በጣም ጦርነት አደረጉትበትን ነገር ቢስሚላህ አሁን ይሰማል። አህበቲ አልሐምዱሊላህ ማድሪቱን ያክል እንደራኩኝ አላውቅም ግን ወይቱን ያክል እና አልሙሂም ስለህ የነበርኩት ሰዎች እንኳን አደረሱ ካሉ ለመውሊድ የውይይት በር ከፈትላቸውና በዛ መልኩ ቀስ ብሎ ማስረዳት ዱላ ማንሳት አያስፈልግም ስልብም አያስፈልግም በጥሩ መልኩ ቢንየት ረህማ ሰዎች ስህተት ላይ እንዳይወድቁ በሚል ብቻ አስተሳሰብ ማስተማር ነው ማለት ነው። ለነዚህኞቹ ብዙ ማለት እነሱን ፈርተን ገና ለገና ሰዎችን ያስነሳሉ ብለን ያው ሐቁን ከማብራራቱም ወደ ኋላ ማለት የለብንም። አላሁ አዕለም። ማይክል ወረህመቱላሂ ወበረካቱ። ኡስታዝ የኔ ጥያቄ የሴቶች አለባበስ የምንለብሰው አባያ ረጅም ስለሆነ መሬት ስለሚነካ ቁሱስ በዲን አምረት እንዴት ነው የሚታየው ለማወቅ ፈልጌ ነው። جزاكم الله الخير السلام عليكم የታችን ጥያቄ ጥሩ ነው። ሴቶች ረጅም ይለብሳሉ ከቁርጭምጭምታቸው አንድ ክንድ አንድ ስንዝር ወደታች ይወርዳል ከዛም ሩበማ ነጃሳ ሊያገኘው ይችላል ከዛም ሰላት ስንሰግድበት ሩበማ ንጹህ ላይሆን ይችላል ነው። ነገር ግን ከመጃአ ፊል ሐዲስ حتى ንጹህ ያልሆነ ነገር ቢያጋጥ ቢነካው እንኳን ያን ልብሱን ቀጥሎ የሚያገኘው አትሪባ ሙጠሂር እንደሆነ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተናግረዋል። ለምሳሌ እንዳለ ሲነካው ከዛም አልፎ ሲነካው ከዛም አልፎ እንደዚህ ይሄደ እየተጎተተ ያለ ሲነካው ንጹህ ሊሆን እንደሚችል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለኡሙ ሰለማ ያብራሩት ሐዲስ ስላለ ان شاء الله نزوح نوله الله سبحانه وتعالى كلنا امهاتوچاچنا اتوچاچنا الله الله اللي با حجاب شرعي تككلنا عن حجاب الله يوفقك الله اعلم السلام ورحمه الله وبركاته يسمع የኔ ጥያቄ ኡስታዝ የጀማአ ዱዓ በሰላት ጊዜ ብቻ ነው ወይስ ቢድዓም ይሆነው በማንኛውም ሰዓት በጀማአ ዱዓ ማድረጉ ቢድዓ ይሆናል? ጀዛከላህ ሰላም አለይኩም። ቢስሚላሂ ራህማኒ ራሂም። በጀማአ ዱዓ ማድረግ ምን ጊዜም ቢድዓ አይደለም። ለምሳሌ ኢማሙ የጁሙዓ ጊዜ ዱዓ ያድርግ ይል እና ህዝቡ አሚን ይል ያ ማለት ነው የጀማአ ዱዓ ማለት ያ ቢድዓ አይደለም። የአላህ መልእክተኛ ሰለላሁ ዐለይሂ ወአለሂ ወሰለም ምን ጊዜም ዱዓ ያደረገ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዱዓ ያደረገው ህዝቡ አሚን ይል ነበር። ሰው አሁን ካን ፍሶላት ልስካ ኦፍ ፍሶላት ለዒድ ኦፍ ኹጥበት ልጁሙዓ ጁሙዓም ላይ ይሁን ሌላም ቦታ ላይ ይሁን ኦፍ ሞዋዲ አማ ወይም ሌላም ቦታም ላይ ይሁን ሰውየው ዱዓ ካደረገ አሚን ማለት ችግር የለውም። ነገር ግን ያ ከሰላት ቢድዓ የሚያደርገው ከሰላት በኋላ ምን ጊዜም ኢማሙ ዱዓ ማድረጉ ነብዩ ሰለላሁ ዐለይሂ ወሰለም ሲሰሩት ያልነበረው ነገር መተግበር ስለሆነ ያ ነው ቢድዓ የሚሆነው። والله اعلم والعلم عند الله ይስማል ድምጼ ይስማል። አሰላሙ አለይኩም ኡስታዝ። ጥያቄ እንኳን ከቶፒክ ውጪ ነው ግን በጣም አንገብጋቢ ስለሆነ ነው መጠየቅ የፈለኩት። ልጅን አዳፕት ማድረግ በእስልምና ይቻላል ወይ? እናም ደግሞ ጡት ካጠባን ያ ልጅ የኛ ይባላል ወይ? ሰው ጠይቅልኝ ብሎኝ ነው አዳፕት ለማድረግ። አሰላሙ አለይኩም ይሰማል ወይ? አሁን ጥያቄው ስለ ረዳዕ መሰለኝ ስለ ጥብ ልጅ መሰለኝ ግን እኔ በደንብ አልገባኝም። والله ምን ባደርገው ነው ያልሽው? ደግመሽ ማይክ ይዘሽ ብትጠይቂ በጣም ጥሩ ነው። والله اعلم ማይክ ያዥና እንደገና ጠይቂ። جزاك السلام عليكم يا طياقه አዳፕት ማረግ ጉዲፈቻ በእስልምና ይፈቀዳል ወይ? የቲም የሆነ ልጅ ወይም ደግሞ እናትና አባት አቅም የሌላቸውን ልጃቸውን ማሳደግ ይቻላል ወይ? እንደገና ጡት ካጠባ ነው ደግሞ የኛ ልጅ ነው ወይ ይባላል ወይ ነው ጥያቄው። አይ ቲንክ ሰፉ ይመስለኝ። بسم الله الرحمن الرحيم الحمد لله رب العالمين አንደኛ የቲምን ማሳደግ በጣም ጥሩ ነው። ነገር ግን ተበኒ የሚባለው ነገር ወይም የጉዲፈቻ ልጅ ማያዝ በመንዝለት ወለድ ልክ እንደ ልጅ አድርጎ ማያዝ ከጠባያ ልጅ የራሱን የሆነ ስሙም ወደ አሳደገው አባቱን ሂሳብ ሳይሆን ለምሳሌ የወለደው አባቱ መሐመድ አህመድ ከሆነ መሐመድ አህመድ ነው መባል ያለበት። ለምሳሌ ኢብራሂም ከሆነ ያንኛው መሐመድ ኢብራሂም ማለት አይቻልም፣ ይሄ የተከለከለ ነው። አላህ Subhanahu Wa Ta'ala ادعوهم لآبائهم يعني لآباتቸው ጥሯቸው ብሏል። ያላህ ነብይ ሰለላሁ ዐለይሂ ወሰለም ሲናገሩ لعن الله من انتسب الى غير ابيه ብሏል። ከአባቱ ከሆነ ውጭ እንትሳብ ያደረገ አላህ Subhanahu Wa Ta'ala ያረገመው ነው ብሏል ማለት ነው። ተበኒ የሚባል ነገር አላህ Subhanahu Wa Ta'ala እስቃጥ ያደረገው ነው። ነገር ግን ረባ ከጠባ ልጅ አይባልም። ነገር ግን حكم الولد በተለያዩ ነገሮች ላይ የልጅን حكم ይዛል። ምንድነው የልጅን حكم ይዛል ማለት? ለምሳሌ ልጅቱ ለምሳሌ አንድ ያንዲትን ሴት ጡት ተጠባ የዛችን ሴትዮ ልጆች ማግባት አይችልም። ልጁ በርሷ ላይ حرام አይሆንባትም። አብራው ጉዞ ማድረግ ትችላለች። ወደ ፈለገችበት ሀገር አብራው መሄድ ትችላለች። ሰው ለለበት ቦታ ላይ እሷ ጋር አብሮ ቢቀመጥ ምንም ችግር የለውም። ሁለተኛ እርሱ ደግሞ የሷን አልሙሂም يحرم من الرضاع ما يحرم من النسب ከነሰብ حرام የሚሆነው ነገር ሁሉ በሱም ላይ حرام ይሆናል። ሊያገባ አይፈቀድለትም። እነዚህ ነገሮች ግን ተረቱ ቢሆንበታል። አመል انتساب لا ቀጥታ ልጅ አይሆንም ማለት ነው። ወራፋ ወይም ሌላ መሰል ነገሮች በዛ ላይ ተአሉቅ አይደረጉበት። والله اعلم استاذ الحمد لله سبحان الله በጣም ወሳኝ ጥያቄ ነው። ለምን መሰላችሁ? ድሮ ድሮ መውሊድ ንብቲዳ ያደረጉ ሰዎች በመጀመሪያ ጊዜ ቢዳ ሲያረጉት ሲያወጡት ሲጀምሩት ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን ብቻ ለማክበር ነበር። ነገር ግን አሁን በተለይ አሁን ኡስታዝ አልহামዱሊላህ የጠየቁት ከኛ አንጻር واقعي ነው። ሳዲ ኢትዮጵያ እኔ በነበርኩበት አካባቢ ላይ ነብዩ ሰለላሁ ዐለይሂ ወአሊሂ ወሰለም የተወለዱበት ሰዓት ወይም ረቢዑል አወል የተወለዱበት ሰዓት ነው ብሎ አንዳንድ ሙአርኾች ስላሉ አንዳንድ ሙአርኾች ደግሞ ራጂሁ ለምሳሌ ኢብኑ ባዲስ ረሂመሁላህ የሞቱበት ነው ረቢዑል አወል የሚሉ አሉኮ። ላኪን ያም ሆነ ይህ ግን ልክ ኡስታዝ አልহামዱሊላህ እንዳሉት መውሊድ ብለው ሲያወጡ መውሊድ መሆኑና ሰደቃ መሆኑ የሚለየው በአንድ ነገር ብቻ ነው። መውሊድ የሆነበት ቦታ ላይ የረሱል ሰለላሁ ዐለይሂ ወአሊሂ ወሰለም የተወለዱበት እንዴት እንደተወለዱ እንዴት እንዳደጉ ታሪካቸው ከተቀራ በርዘንጃው ሙናዊ ያው እንደዚሁ ምርገኒ አው አለ ብዙም የሚነበብ ያ ከተነበበ ያ መነበቡና አለመነበቡ ነው ፈይሰሉ ሱብሃንአላህ። ሰደቃ መሆኑና ለመሆኑን የሚለየው ይሄ ነው። ሰውየው ሰደቃ ካላስደረገ ወይም ደግሞ ሌላ ስለ ረሱላህ ዐለይሂ ወሰለም ሲራ ካልተነበበ ሰደቃ ይሉታል ማለት ነው። ሌላ መንዙማ እንደዚህ የመሰለ ነገር እንደሚባለው አይነት ቢያይጨመርበትም ማለት ነው። ነገር ግን ይሄኛው ከተጀመረ መውሊድ ነው የሚሉት። ይሄን በምን መልኩ ማስረዳት ይቻላል ነው? አወለን ይሄ ዳዓዎች መሰብሰብ አለባቸው። ከዛ በኋላ አንድ የራሳቸውን ነገር ማለት አለባቸው ማለት ነው። በምን መልኩ ማስተማር ይቻላል የሚለውን አንደኛ አስለን ነብዩ ሰለላሁ ዐለይሂ ወሰለም መታውሊደ መቼ ነው የተወለዱት የሚለውን ነገር በደንብ በحث ማድረግ አለበት። ታሪክያን በታሪክ መሰረት ብዙዎቹ ሙአርኺዎች ይሄዱት ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት ቀን አይደለም በል የነቢ ሰለላሁ ዐለይሂ ወሰለም ከዛ ዓለም በሞት የተለዩበት ነው ማለት ነው። ግን ምን አለ መሰላችሁ? ሱብሃንአላህ እብኑ አልሐጅ ረሂመሁላህ ማሊክ ዓሊም ነው አልመድኸል የሚባለው መጽሐፍ ላይ የሚገርመው አለ፣ ነቢዩ ሰለላሁ ዐለይሂ ወሰለም ከተወለዱበት እለት የበለጠ አለ የተላኩበት እለት በጣም ይበልጥ ነበረ። ሱብሃንአላህ። ምን አለ አላህ ሱብሃነሁ ወተዓላ? لقد من الله على المؤمنين على برغتمكو الله سبحانه وتعالى بمؤمنوچ لاي صغاولو على اذ بعث فيهم رسولا بمكتلاچو من ادرجه ملكتنيان لاكا اذا بعثه الرسول صلى الله عليه وسلم نبي صلى الله عليه وسلم يتولدوبت كان من ينبر على ابن الحاج سيناجر ከተወለዱበት ቀን የበለጠ የተላኩበት ቀን ሙእሚኖች ዘንድ ነብይ ያለው ወማዓ ذلك لا يحتفلون به سبحان الله እሚገርማችሁ ነገር ሌላ ደግሞ አለ የዚህ ተቃራኒ የሚያመላክተው አለ አዩ አይኑ ዮመን ሊወፋቲሂ حتى يحزنوا عليه ነብዩ ሰለላሁ ዐለይሂ ወሰለም የሞቱበትንም ቀን አውቀው ደግሞ ምን ሊያደርጉ በዛን ቀን መእተም ልክ ሻዓዎች سبحان الله كفانا الله شرهم بحسين لا يندمي على قصوت هلو الري مالتنا برباتشو نبي صلى الله عليه وسلم يموتوا بطنهم كان سيولدوا لما دستك واني مبالو يموتوا بطنهم كان مازن يتبك باتشونا برعلا لما دخل ليس الناقر سبحان الله نقر جن يام هون ايه جن كبدا عنتو آوات او مهن نقر بدا عنو يميهون او مالتنو يام ديون نقر جن يه نقر يمياسيزو يهنو سبحان الله ነገር ግን እሱን ይሄን ነገር በደንብ ማጥናት ያስፈልጋል። ዑለሞች በጣም ይገርማቸዋል። ሻፊዒዎቹ መጽሐፍ ላይ እዚህ አለ አይደለም ፍቱሐቱል ኢላሂያ ማለትም እዚህ የመሐል ወሐሻ ጀመል በማለት ነው ጥላቡ ዑለሞች ዘንድ የሚታወቀው። ሼክ መሐመድ ወለ ረሂመሁላህ ተህፋ ተዕሊቃቸው ላይ አስፈራዋታል። አቡበክር ጥርጡሽ ተጠየቁ አለ እሱ ታዲያ አን ጀማዓትን ስለ ሰዎች ተጠየቁ ይህዩነ ሌይለተ መውሊድ ረሱል ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት ለሊት ህያው አርገው ያድራሉ አይተኙም ወይህድሩ ወይህድሩነ ማዕሁም ሸይአን ቀሊላን ያኩሉነሁ ከዛም ሊመገቡት ትንሽ እንደ ሐላዋ እንደ ጣፋጭ ነገርም አብረው እዛ ቦታ ላይ ያከማቻሉ ይበላሉ ይደሰታሉ። የነብዩ ሰለላሁ ዐለይሂ ወሰለም ሲፋ ያወሳሉ እዛ ቦታ ላይ። እስቲ ንገሩን ስለ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ነገር ሐላል ነው ወይስ ሐራም ተብሎ አቡበክር ጥርጦሽ ተጠየቁ አለ። فاجاب رحمه الله እርሳቸው መልስ ሲሰጡ ምን አሉ? مذهب الصوفيه አሉ ይባላል። የሱፊያ ጥሩቅ በጣለቱ ወጀሃለቱ وبلالا يطمتنا يحستنا يمهيمنت منجدنو قالون بوحالا قتلوا وما الاسلام اسلمنا اكو ادلم الا كتاب الله وسنه الرسول قالوا يا الله سبحانه وتعالى مصحفنا يا رسول صلى الله عليه واله وسلم سنه نو انا بتام علموت على مر التاريخ بتام سياوغزوت ينبرنا ما ለነው ማ አንዳንድ ዑለሞችን በዘመን የነበሩ ያኒ ዘናዲቃዎች አመጡት ሊሽሉ ቢነሰ አን ኪታብላ አልሙኒሱ በጣም አደናጋሪ ነገርና ነገር ግን ለአዋሞች ለማምታታት በጣም የሚመቻቸው ነው። እንዴት ከተባለ አያችሁ ነዝዋብዩች አላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደሚጣሉ እኛ የተወለዱበትን ቀን ስናከብር ለምን ታከብራላችሁ የሚሉት እኮ ረሱል ሰለላሁ ዐለይሂ ወአሊሂ ወሰለም ስለማይወዱ ነው ይላሉ። ይህ እንግዲህ አዋሙን ወይም ደግሞ ተራውን ህዝብ የሚያምታቱበት ነው ማለት ነው። የሚገርመው ነገር ግን የነብዩ ሰለላሁ ዐለይሂ ወአሊሂ ወሰለምን መሐባ የሚገለጸው الرسول صلى الله عليه وسلم سيسروا ينبروا تنسرا بمسرات بيتشان تعظيمه نبي صلى الله عليه وسلم ما كبر يمبالو نجر بطاعته እርሳቸውን በመታዘዝና ወጅቲናቡ አምሪሂ ወጅቲናቡ ነሂሂ ወመሐበቱሁ ሊላህ ወለይሰ ተዕዚሙሁ ቢልቢድዕ። ነቢዩ ሰለላሁ ዐለይሂ ወሰለም ማክበርና መውደድ በቢድዓ አይደለም፣ እንደዚህ ወልኹራፋት ወልመዓሲ። ለምን ካላችሁ ነቢዩ ሰለላሁ ዐለይሂ ወሰለም በጣም ሲወዱ የነበሩት ሰሓቦቹ ናቸው። ዑርወት ኢብኑ መስዑድ የሚባለው ምን አለ ለቁረይሾች ሲነግራቸው፣ ያ ቀውም አላቸው፣ ወገኖች ሆይ ወላሂ ለቀድ ወፊቱ አላ ኪስራ አለ። ኪስራ ማለት ንጉሱ የኢራን ሀገር ንጉስ ነው፣ የፉርስ ሀገር ንጉስ ነው፣ የፋሪስ ሀገር ንጉስ ማለት ነው። የዛን ጊዜ ኢምፐራጦር ነበሩ። ወቀይሰር በሩም ንጉስም ላይ እኮ በሂረቅልም ላይ እኔ ሄጃለሁ፣ ወልሙሉክ እንደነ ነጃሽና ሌሎች ንጉሶችም ዘንድ ሄጀ ነበር። ፈማ ረአይቱ መሊከን ዩዓዚሙ አስሓበሁ ማ ዩዓዚሙ አስሓቡ ሙሐመድን ሙሐመዳ። ነገር ግን ይሁን እንጂ የነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች ነቢዩ ሰለላሁ ዐለይሂ ወሰለም እንደሚያከብሩት አይነት ክብር አይቼ አላውቅም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወላሂ ማ የሙዱነ ነዘረ ኢለይህ ተዕዚመን ለሁ። እንደ በፊት ለፊት እንኳን ነቢዩ ሰለላሁ ዐለይሂ ወሰለም አያዩም፣ በአይናቸው ሙሉ ደፍረው ነቢዩ ሰለላሁ ዐለይሂ ወሰለም ሲያከብሩ አሉ። ወማ ሀዘ ተዕዚም፣ የሚገርማችሁ ነገር ነቢዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ እየወደዷቸው፣ በዚህ መልኩ ራሳቸውን አሳልፈው ለነቢዩ ሰለላሁ ዐለይሂ ወሰለም እየሰጡ ራሱ ማ ጀዓሉ የውመ መውሊድህ ዒደን ወእሕቲፋላ። ነቢዩ ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን ዒድና እሕቲፋል አላደረጉትም። ወለው ካነ ዛሊከ መሽሩዓን ማ ተረኩሁ፣ ይህ ነገር ህጋዊ ቢሆን አይተውትም ነበር። ተመልከቱና አቡበክር ስዲቅ ረዲየላሁ አንሁ እንዴት ነቢዩ ሰለላሁ ዐለይሂ ወሰለም እንደሚወዷቸው። ሱብሓነላህ። የሂጅራ ጊዜ እንዴት ነቢዩ ሰለላሁ ዐለይሂ ወሰለም አቡበክር ስዲቅ ረዲየላሁ አንሁ በምን መልኩ፣ ዑመር ረዲየላሁ አንሁ፣ ሙስዓብ ብኑ ዑመይር አልዓብደሪ የጦርነቱ ጊዜ እንዴት ለነቢዩ ሰለላሁ ዐለይሂ ወሰለም እንደሚከላከሉ፣ እነ ጠልሐት እነ ዙበይር ብን አልዓዋም፣ እነዚህ ሁሉ ሰሓቦች ግን አላደረጉትም። ውዴታ በዚህ መልኩ ቢገለጥ ኑሮ ግን ቢገለጽ ኑሮ ለሰበቁና ኢለይ ወደዛ ነገር እነርሱ ይቀድሙን ነበርና ያን ነገር ይተገብሩ ነበር ብሎ በዚህ መልኩ ማስረዳት አለብን። ጠብዓን አለይና ወአለ ዱዓቲ ጀሚዓን፣ በሁሉም ዱዓቶች ላይ አንዘኪረ ልኡማ፣ ሰዎችን ማስታወስ አለብን። ቢቀድር ልኡስትራ ቢማዲሃ ወሰለፊሃ፣ ሰለፎች እንዴት ነበር ኢማናቸው፣ እንዴት ነበር ጥሩቃቸው። ሱብሓነላህ። ይህኛ መንገዳችን፣ ኢማናችን፣ ተግባራችን የግድ እነሱን መምሰል አለበት ስላለ አላህ ሱብሓነሁ ወተዓላ ወልዕልሙ ዐንደላህ። ጀዛከላህ ኸይር ጀዛከ ኡስታዝ አልሐምዱሊላህ። እኔ ምን ዛሬ የሆነ ሰው ሲያስተምር ለመጠየቅም አልተመቸኝም። ማለት ያው አረበኛም ያው በደንብ አልሰውየው አደም ነው ሲያስተምር፣ ስለ አደም ነበር እየተናገረ የነበረው እና የጠቀሳቸው ጥቅሶች ትንሽ ተጋጩብኝ። የሆነ ስቲራሃ ላይ ሄጄ ነው ለቀድ ኸለቅነ ልኢንሳነ ፊ አሕሰኒ ተቅዊም የሚለውን ጠቀሰና ከዛ በኋላ ስለዚህ ሲያብራራ ቆይቶ ኢነላህ ኸለቀ አደም አላ ሱረቲሂ የሚለውን ጠቀሰ። ልክ ይህንን ጠቅሶ እያብራራ እያለ እኔ ደግሞ አላ ሱረቲሂ የሚለው ልክ ጆሮዬ ውስጥ ሲገባ ለይሰ ከሚስሉሂ ሸይን የሚለው መጣብኝ ማለት ነው። ጊዜም አልነበረኝም፣ ሁኔታውም አልተመቻቸኝም። ከእሱም ጋራ ያው ብዙ ለማውራትም ትንሽ ጥረትም ስላለብኝ የቋንቋው መጠየቅ አልቻልኩም እና አጋጣሚ አሁን እዚህ ጥያቄ ሲቀርብ ሳይ ጥሩ አጋጣሚ ነው ብዬ ነው የጠየቁኝ እና ይህንን እስኪ እንዴት እንደሆነ ኡስታዝ ብታብራራል። ጀዛከላሁ ኸይረን ከተሰማ ማየት ፍል ብስምላህ ራህማን። ጥሩ ጥያቄ ነው። ጥያቄው ምንድነው ባጭሩ? አንደኛ የአላህ መልእክተኛ ሰለላሁ ዐለይሂ ወአለሂ ወሰለም ኢነላሃ ኸለቀ አደመ፣ አላህ ሱብሓነሁ ወተዓላ ነቢዩላህ አደምን ፈጥሯቸዋል፣ ዐላ ሱረቲሂ በሱራው ላይ ይላል ወይም ደግሞ خلق آدم على صورة الرحمن يميل محدث الله نبي الله آدم عليه السلام على صورة الرحمن تفطر يميل الله النات هذه بل قرآن عن كسلا من الله سبحانه وتعالى ليس كمثله شيء ارسل يمي مثله يلم وهو السميع البصير الله سبحانه وتعالى يمي مثله كان الله اندي خلق آدم على صفة الرحمن ان لالن نوعد اللي تياكو يكون عندنا نصف اللي عنده طرو أولا ما معنى هذا الحديث يزي حديث ترقمه من دنو عندنا عند علم السابر الرومنارو خليك آدم على صورة الرحمن ويمدمو مالت خلقه الله على صورته التي أراد أن يخلقها الله سبحانه وتعالى سيفتره بمفلقه أين تملكه بس صورة الله سبحانه وتعالى بفلقه صورة مالتنا أوالو አንዱ ትርጉም ይሄ ነው علماءች አሉት خلق ادم على سوره الرحمن ማለት ይሄ ነው ትርጉሙ ብለው ያሏሉ ማለት ነው ሌሎች ደግሞ جمهور السلف يسلف تلالقوا علماءች ይሄ الله سبحانه وتعالى እና آدم ይመሳሰላሉ ማለትን አያሲዝም አሉ ለምን ከተባለ ያ الله መልእክተኛ صلى الله عليه واله وسلم ሲናገሩ ምን አሉ سبحان الله سلا جنة سلمي قبو طائفات سنقروا وجوههم قالوا في تاتشو على صورة الكامر النزل سوج يمي مسلوت لك اندج عرق آنو سيلو من كل الجوانب النزل سوج عرق آني مسلا اللو مالتنو منم عرق آقاري ميام مسال سلاتشو نقاري اللو مالنو من حيث المدخل اللغة العربية እና ምንም አይነት በሁለቱ መካከል ተሳዱም የለም ይን على صورتي على صورتي آدم ማለት الله سبحانه وتعالى ሲፈጥረው ወይም ባጭሩ ኢንሻአላህ ላንተ በሚገባ መልኩ الله سبحانه وتعالى آدمን ሲፈጥራቸው يعني ለምሳሌ ምን ልበልህ አንድ የመኪና ሞዴል የሚሰራ ሰው ቢኖር براسو بميفلقو عينت موديل يعني مكينة فتار عندما يبالو عينت بميلو تيزو الله مالنو على صورة مالت على صورة آدم بنبرة بطلاي مالتم يم عندو تفسيرونو يا حديثو طبعا على صورة آدم يعلو يا حديثو عندو ترقونو والله عالم تملس الله عالو اندمو عندان استيكة تملس الله عال تملس الله ولا يسمها منانو طبعا يعني على صورته مالت على صورة آدم مالتنو بلو يترقومت منالو الله سبحانه وتعالى سيفترو على صورته التي كان عليها بنبربت ملكنو يفترو الله سبحانه وتعالى مالت الملدبة لمسالي من اين تمسالي لسه لمسالي ين كمبيوترين يفترو سو لك بنبربت الصوره لاينو ين كمبيوتر نت كمبيوتر سيفطرو باللبس الصوره لاينو بلو انده ما درك نو معناتنو يمدح الله معناه يمدح الله تبارك وتعالى الله ان يامسغنوت نو على خلقي بصوره عجيبه بتام دس بميل ملكو لك الشيخو سيابرار عند سماو عينت معناتنو لقد خلقنا الانسان في احسن تقويم بلو بطرو طبي عليه سيون يسو اللي فطره نو قال انداله لك بذا ملكو لا يتفطروال لا معناته الله سبحانه وتعالى يا مسجنوت لو معناته المهم ولي الحديث لا حديثه كن بوزو ترجموتش قالوت والله اعلم تملسوا لها الان السلام عليكم طيب طبعا استاذ هاتوا برهانكم سامحني على هذا التطفل انهم يعني من البات يايهوتن በተለይ በዚህ ይሄን አይሰማም ይሄን ሐዲስ በተመለከተ ማለት ነው على صورته على صورة آدم ማለት ማለት على صورة آدم ማለት ምን ማለት ነው طبعا አንደኛው ማዕናው ሌላው ሰው ሲወለድ ምሳሌኛ ሆን ህፃን ሆነን ምናምን እየተቀያየርን ያደግን ምናምን ይያል ትልቅ ይሆን ነው ምን ሄደው አደም ግን ሲፈጠሩ አላ ሱረቲሂ ለቲ ኹሊቀ ዐለይሃ በቃ ባንድ እንትን ነው የተፈጠሩት። ትንሽ ቆይቶ ምናምን አይደለም እንደዚህ እንትን ያሉት ማለት ነው። አንደኛው ይሄ ተፍሲር ሲሰጡ አይቻለሁ። ابن حجر رحمه الله فتح الباري راي دغمو يميلوت على صفة الرحمن مالتنو طبعا على صورته يميلو ودا آدم كمل لسنا ونوسو او ادقو عيدا لما مالتنو صابر جميل ادقو عيدا لما مالتنو يعني بزاو بنبر ربت انتنو يفترات شو الله سبحانه وتعالى هي على صورته يميلو ودا آدم كمل لسنا ونو قن بليلة حديث على صورة الرحمن يميل حديث على الأستاذ هاتوا برهانكم من دانو مالتنا على سورة الرحمن مالت قن ابن حجر نميلوت على صفة الرحمن مثالي الله سبحانه وتعالى يلا يعني بالله سبحانه وتعالى بهري وجه مثالي الله سبحانه وتعالى بهري من دانو آذانينو آدمينو آذان يربو فتراتشو مالتنا كما يقول ابن حجر رحمه الله الله سبحانه وتعالى روه روهنو آدمينو روه روه هربو فتراتشو እንደዚህ እንደዚህ እንደዚህ ያኒ ለአላህ Subhanahu Wa Ta'ala ሲፈት ጋር ማይጋጩ ለሰውም ሰጥ ለሰው ለጅም በሰጣቸው ባህሪዎች አርጎ ፈጠራቸው የሚልን ያኒ ትርጓሜ ይሰጣቸዋል። ይሄ በጣም ያኒ እኔ ለራሴ ደስ ያለኝ ትርጉም ነው። አላ ሱራቲሂ የሚል ወደ አደም ከመለስ ነው ቅድም እንዳልነው አላ ሲፋ አላ ሱራቲሂ ማለት ያኒ ህፃን ሆኖ አላደጉም ማለት ነው። በተፈጠሩበት መልክ አርጎ ነው የፈጠራቸው መጀመሪያው እንደነበሩት ማለት ነው። ከዚህ ሁሉ ግን الامام الالباني رحمه الله ተጠይቀው ስለዚህ حديث ያየሁት حديث ضعيف ነው ይላሉ። على سوره الرحمن የሚለው حديث ضعيف ነው ስለዚህ እኔ ትርጉሙን ለመስጠት ላይ ብዙም አልደክምበትም حديث ضعيف ነው እና ብለው መልሰዋል الامام الالباني رحمه الله። እሳቸው እንግዲህ ያው እንደምታቁቱላቸው የዘመናችን محدث ናቸው رحمه الله حديث ضعيف سلهونه بزوم ترجم لستوبيه على التاجلم بلو باجرو ملسوا ليلوچم طبعا علماءوچ ليلوچم علماءوچ طبعا اهون قدم استاذ خالد يا نساو غرا سلميغاج يعني قرانو غرا سلميغاج قران ليس كمثله ياله ياله زي دغمو على صفته على سوره الرحمن يميلو قران غرا سلميغاج حديثه قدته ضعيف مهون اللبت حتى في سنده انكوان تنباين وربت يميل امتا ايشان لهون ليلاو ايهنو انقدي جزاك الله خيرا ابو حيدر ما يكفري بارك الله فيك عفوا. السلام عليكم ورحمة الله اكرتا استاذ جزاكم الله خيرا اني هي ደሚሩ ለአደም ስላል መሰለኝ ነበር እንትን ያልኩት ማለት የተቸገርሁት እንጂ ይሄ ደሚሩ ለአደም ከሆነ በጣም ጥሩ ነው። ሌላው ሲፈተ الرحማን ነው ደሙ ያኛው እርሱ የጠቀሱት ሐዲስ ያኛው እንደው ማልሰማውትም ነበር። ሌላ ተጨማሪም ነገር ሰጡኝ ይሄ ወንድማችን ኸጢብ አልኸጢብ ያለው አዛኝ የሚለው አሁን ይሄ ራሂም የሚለው እንትን በማዕና አይገናኝም በቃላት ደረጃ። አዛኝ የሚባለው ነገር ካልሆነ ያው በማዕና የተለያየ ነው። ዝም ብሎ ቃላቱን ሲመለከት ነው ከተባለ ብዙ ማንኛውም ሰው ይሄ ለአደም ብቻ ሳይሆን ለሌላውም ይመለከታል ማለት ነው። ግን እዛ ጋር የተገለጸው ማንኛውም ሰው ሳይሆን አደም ብቻ ነው። እና ቃሉን ብቻ ተመልክቶ የተባለ ግን ደኢፍ ነው ያለው ግን እኔ እንደሚስማማ ያር ማለት ከውስጥ ይሄ ለምንድን ነው ጥያቄ የሆነብህ ካሉ ደግሞ እኔ ከዚህ በፊት በክርስትና ውስጥ በምሳሌያችንና ባሪያችን ፈጠር ነው የሚል ብሉይ ኪዳን ላይ ኦሪት ዘፍጥረት ላይ ስላለ እንዴት ከዛ ጋራ ሊገናኝ ተቃረበ ከሚል ሐሳብ አኳያ ነው በትኩረት ጥያቄውን እንትን ያልኩትና በጣም ደስ የሚል ማብራሪያ ነው የተሰጠኝ። ኡስታዝ አቡ ኸይደርም የሆነ መጽሐፍ አመልክቶኛል ኢንሻአላህ ያንንም መለከታለሁ። ጀዛኩሙላሁ ኸይረን ጥሩ ነው ደስ ብሎኛል ተመልሶልኛል። بسم الله الرحمن الرحيم. أولا طرو نو المهم يعني تسطو استايت جن عند نجر اللي يا جماعة الخير هلت نجر وش لينو عندنا حديثه ضعيف هذا اللم ضعيف اللي هو نايتشلم مالتنا مكنياتهم بخاري نو مسلم يقل صوتنا وهي حديث ربما الشيخ محمد ناصر الدين الألباني رحمه الله نديت ندا يوتالو كمنجي وين مراجعه اسفل لجنال مالت نونجي هي انكو امام البخاري رحمه الله حديث كتر 6227 كتر لي امام مسلم دمو 2612 كتر لي ابو هريره رضي الله عنه بزجبوت حديث مسرت يا لمن مترتر بجلس اسقمطه تعال مالنا امامو شو اسمه اللهم صل على محمد صلى الله عليه وسلم البخاري بلفظ إن الله خلق آدم على صورته بمي لو ما لأنه بمي لو صيغ علي الله سبحانه وتعالى آدم سيفتر على صورته ما لتقل على صورته على صورته على صورته التي هو عليها آدم عليه السلام بنبربت صورة علي ما لتنو. إذن العلماء كيف يفسرونه؟ الشيخ ابن عثيمين رحمه الله لمسالم يلالو والصورة مماثلة للأخرى صورة يميبالو بزوجزي عندنا عندني مثلا المالتنا ولهذا أكتب لك رسالة لمسالة عند سو لعند سو دبدا بيلسفل لتنا كوبي بيادرقو يا يميوتاو تمسا سيسلونا صورة لبالا المالنا ولا فرق بين الحروف والكلمات فالصورة مطابقة للصورة صورة يميبالو نجر عندن عندي مثل علم لنو. إذن والقائل إن الله خلق آدم على صورته الله سبحانه وتعالى الرسول عليه الصلاة والسلام نبي صلى الله عليه وآله وسلم ناتو أعلم وأصدق وأنصح جن تككلين يو ملس مهني اللبت شيخ ابن عثيمين مالت ربما نك على اللي على نصر على نجز يسعد علماء تنبزو تنين يادر قبت مالنا من دنو ميلوت ساتشو مالتنا الله الرحماتشو سيناقرو مالنا بززوري علي مثال يا متعلور ساتشو مالت مثال مالت من دنو አንዱ ባንዱ ሱራ መባሉ ለተሽቢህን አያሳይም ማለት ሊያስመሳስል አይችልም ለምሳሌ የአላህ መልእክተኛ ሰለላሁ ዐለይሂ ወአሊሂ ወሰለም ሲሉ انكم አሉ سترون ربكم كما ترون القمر ليلة البدر لا تضامون في رؤيته يعني الله سبحانه وتعالى እንደዚህ በመልኩ ስናይ ذك تشبه الرؤيا بالرؤيا دلهم هو لتو اي جناين يوم مالتنا والامر الثاني ليلة وقدي بززوري علي يالوت مالتنا سل اهل الجنة الله سبحانه وتعالى سنقر الزمرة الاولى بمجمر يو بود الله ودى جنة يمي قبوت سلمي قبوت سواج سنقر ونبي صلى الله عليه وآله وصحبه وسلم የጨረቃ ምሳሌ እንዳላቸው ወይም የጨረቃ ሱራ እንዳላቸው ነብዩ ሰለላሁ ዐለይሂ ወአለሂ ወሰለም ተናግረዋል ቡኻሪና ሙስሊም ባወራው ሐዲስ ላይ እና አወለ ዙምረቲን ተድኹሉ ልጀና በሚል ሲጋ ማለት ነው አላ ሱረቲል ቀመር በጨረቃ ሱራ ላይ ሆነው ነው የሚገቡት ሲሉ ነብዩ ሰለላሁ ዐለይሂ ወአለሂ ወሰለም ተናግረዋል ማለት ነው فهل أنت تعتقد أن هؤلاء الذين يدخلون الجنة على صورة القمر من كل وجه مالت مجمّر جنة يميقب السوش زمرة الأولى تدخل الجنة بجنة بجرق صورة على ينسلو يا الله مرتين صلى الله عليه وآله وسلم من كل الوجه كي يندان دو أكت أجا نبي صلى الله عليه وسلم سيناقروا النزا سوش شارك عني مسلا له مالتنا أو تعتقدوا أنهم على صورة البشر وين من نسو يسون ملكي زونه جنة ميقابوت ويس من كل وجه كيان دان روك فاتشا شارك عن مسلا له ميقابوت لكن في الوضاعة نجر جن ببهاء الوجه والحسن والجمال واستدارة الوجه وما أشبه ذلك على صورة القمر لا من كل وجه سبحان الله مالت كهلم أكتاكا مالت سيهون مجرد المشابهة فإن قلت بالأول فمقتضاه أنهم دخلوا وليس لهم أعين وليس لهم أناف وليس لهم أفواه عندي لك بيج أرك أهنونه لك بيج أرك أمسلونه يميقبوت يمن لك هنا نزل سوچ عين ساينو راچو جورو ساينو راچو آف ساينو راچو يهن چرك أمي بارون جماد مسلونه ولي جنة ميقبوت مالتن ياسي زال مالنه وإن بليل عن نقاقر وإن شئنا قلنا دخلوا وهم أحجار لكن ده دين جاي هنا درك هنا يمي جبا وإن قلت بالثاني نجرجن من كل الوجه بكتة بنصف راك أشوا وين بليل أنا جرنجي مولو لا مولو من كل وجه شارك أنا يا مسلم كلا زال الإشكال وتبين أنه لا يلزم من كون الشيء على صورة الشيء عند نجر باند صورة لا يمهنو لا يلزم أن يكون مماثلا له يعني نجر تمساس يمهنون أم ملك تم على النو ربما من باب إضافة المخلوق إلى خالقه لهن مثلال ونفخت فيه من روحي عند يقول الله سبحانه وتعالى بل المراد الروح التي خلقها الله عز وجل لكن إضافته إلى الله تعالى بخصوصيتها بمجمل يتفتر صراصر هنا إضافة التشريف من باب إضافة المخلوق إلى الخالق نو. والأمر الثاني كعموم مالت يمفلقون غير مالنا ربما الحافظ ابن حجر العسقلاني رحمه الله العلماء كما يقولون لا يعتمد كثيرا على تفسير في باب الأسماء والصفات ويمدم أن الزهين الدقيق هونو مسألة العاكدة هونو نقر لي اعتماد يدرق باتشه ملالو لأن جوه رحمه الله كان جوا أشعريا بزمن أتشين الضرط بزمن لي بزو أشعري سلمي بزو والله أعلم المهم هي الصورة يمي بالو نقر بتام يعني سفي ترقو مالو ولقد خلقناكم ثم صورناكم ثم قلنا للملائكة اسجدوا لآدم يعني بحث على شيخ ابن عثيمين رحمه الله شرح العقدة الوسطية لا يطر بحث على شيخ ابن عثيمين عليه جزاكم الله خير بارك الله فيكم عفوا يا زلل كواتش وان دموة انها كواتش صبح يا زان سلالة لوطانو بيانس سلام بيته سنا بيتشم لو تا استاذ حاتو برهانكم جزاك الله خير الجزاء طرم الله شني ستهو يا قدام وندماچن الخاطب يالو على صورته يميلون حديث سايهون على صورة الرحمن يميلو بخارينا مسلم مستقل محمد ناصر الدين الالباني رحمه الله تضعيف يدرغوت ايهنياون روايه انجي ان الله خلق ادم على صورته يميلو ببخارينا مسلم مخرج يتدرغون አይደለም ناو عندماچن خالد كاساهون على صورته يميلو ضمير ود الله بنملسوم منم چگر يلم على صورة آدم مالت اي خلقه سميعا بصيرا مالتنا الله آدم من سيفطرو سمي تملكاج مختار نصا فقاد يالو مرجا يالو فطور ادرغو فطروتال لمن لان الله سميع بصير الله سمي نو تملكاج نو فعال لما يريد يميفلغون نجر يميسرا غيتا نو ስለዚህ ጌታችን አምላካችን አላህ ሰሚና ተመልካች ሆኖ ሳለ ሰውን ደግሞ فجعلناه سميعا بصيرا ሰሚና ተመልካች አድርጎ ፈጥሮቷል على صورته ማለት የተፈለገው ይሄ ነው እንጂ تمثيله አይደለም الاشتراك في الاسم لا يدل الاشتراك في المسمى يسم አንድነት የተሰየመውን ነገር አንድ መሆን አይገልጽም ጌታችን ሰሚ ስለሆነ ለኛ መስሚያን ሰጠን ነገር ግን የጌታችን መስማትና የኛ መስማት አይገናኝም እሱ እንደ ፈጣሪነቱ ሁሉን ይሰማል እኛ እንደ መخلوቅነታችን የተወሰነ ነገር እንሰማለን አምላካችን አላህ እንደ ፈጣሪነቱ ሁሉን ያያል እኛ እንደ ደካማነታችን ከፊት ለፊታችን ያለውን በሜትር የተገደበ ነገር እናያለን አምላካችን አላህ ያለምንም ገደብ ሁሉን ነገር የሚፈልገውን ይሰራል አላህ ለኛ በሰጠን ውስ ንጻ ምርጫ ደግሞ ኢማንን መርጠን ኩፍርን ደግሞ መጠንቀቅ እንችላለን አላህ አደምን በሱራው ወይም በአምሳሉ ፈጠረው ሲባል ይሄንን ለማለት ተፈልጎ ነው ተምሲል አይደለም ነው ሌላኛው አላ ሱራቲሂ ደግሞ ደሚሩንም ወደ አደም መመለስ ይቻላል ነው ኢብኑ ኹዘይማ ረሂመሁላህ ኪታቡ ተውሂድ ላይ በተለየ የሚከራከሩት በዚህ ጉዳይ ነው አላ ሱራቲ አደም አላህ አስቀድሞ አደምን ሊፈጥረው ባሰበው ቅርጽ ወይም አስቀድሞ ለውሃል መህፉዝ ላይ በወሰነው እዛ ባስቀመጠው ቅርጽ ጊዜው ሲደርስ የውሙል ጁማዓ ላይ በዛ ቅርጽ ፈጠረው ማለት ነው ነው አላ ኩሊ ሐል ወደ الرحማን የሚመለሰው ضሚሩ راجع ከመሆኑ ጋር አላ ሱረት ረህማን የሚለውንም ብንወስደው ይህን ያህል ችግር የሚፈጥር አይደለም። ዘፍጥረት ላይ ያለው በዚህ መልክ የተገለጸ ሳይሆን በራሱ መልክ ነው የሚለው። መልክ ከተባለ ግዴታ ቀይ፣ ጥቁር፣ ጠይም ብለን መግባት አለብን። ሌላ ትርጓሜ የለውም የባይብሉ። እዚኛው ላይ ግን የተጠቀሰው በሌላ መንገድ ነው። በተለይ ደግሞ ሀዲሱ ላይ ኡስታዝ ሀቱ ቡርሃነክም ካመጣው አንጻር አላ ሱረት ልቀመር የሚለውንም ስንመለከተው ምን ኩል ልውጁህ ጨረቃ ይሆናሉ ማለት አይደለም፣ እንደ ጨረቃ ያበሩ ሆነው ይገባሉ የሚለውን ማዕና ከያዝን ችግር አይፈጥርም። ጀዛከላ ኸይረ ልጀዛ ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ማይክ ፍሪ ዊል እንትን ያረጋሉ እዛ ላይ እንትን እንላቸውም። ግን እንደዚህ አይነት መሕተመል የሆነ ነገር አላ ሱረት ተብሎ ወደ አደም ሊመለስ በሚችለው እንትን ላይ ለምሳሌ ላይ ግን ሙዕተመድ ሊሆንም ይችላሉ። ኡስታዝ በተለይ በመጨረሻ ላይ ደግሞ በተለይ መጨረሻ ፈትሐል ባሪ ላይ ደግሞ በተለይ ያመጡት ብዙ ጥሩ አለ ተፍሲር ሰለፍ አድርገው በጥሩ እንትን አምጥተዋል። ኢብኑ ሐጀር ረሂመሁላህ ያኒ እጥላቀን አይደለም ኢብኑ ሐጀር እንትን ራሱ ማለት ለማለት ፈልጌ ነው። ኢብኑ ሐጀር ራሱ ያኒ እንደ ሌላው መቼም ዓሊም ሁሉም يؤخذ من قوله ويرد يرد فيما أخطأ ويؤخذ من قوله أيضا فيما وافق تفسير السلف، يعني ليس على جملة يعني بجملة ولا لم يمل سالم يبال ولا ما تفلق لهم. جزاكم الله خيرا. من قريها هون نعتذر لأستاذ هاتوا برهانكم نقول ساتشو فتوى يسطو يالا زي ما هلا طالقة قبان ينا أهون أمو خولت مايك في بارك الله فيك. السلام عليكم. عفوا زلاي مايك سالك من ديت سندو قد ما عند ما انه يطيق احكام استاذ احكام المسلمين ويا اخي احكام سندو صحيح كهنا حديث ديت ضعيف هنا لي يمبال نبر مسلمين يطيقوا قال سندو صحيح هنا راسه حديثه ضعيف نو تبلو من ملسبت انت قال تضعيف الحديث سند بتشار اللم ينظرون إلى متنه وإلى سنده بمتن بكل مقبول هنا بسند بكل مقبول هنا يلا بسند بكل مقبول هنا يلا هي مصطلح الحديث راي بتعم يعني بس في تتنتنوال يعني بسند بكل صحيح هنا يلا بمتن جن مردود نقولهم مملسو تتنتنال ربما لعلة مثلا هم لعلة أو لشذوذ من أمن يالون تنيا متوتا إن من دزا نقر راسو على إن بزالي هون يشلال بزال ما أرغو من ملسو سوى تشلو معلتنا. بارك الله فيكم. ما يكفري أستاذ هاتو برهانكم. السلام عليكم. نحن طلاب العلم هنا تماري نجني براسي من ما ينتعتي ذا لأس بلقهم. والأمر الثاني لا نستوي مفتي يعني مفتي عدل لهم وإنما أفتي بما أفتى به العلماء. علماء مش فتوى هذا الرقوتين يا رب بكونوا نجي فتوى ما درقوا ما وصلت إلى درجة الإفتاء ولا عندي من سموت إنا طرروا ندز ويجي تطرروا اعتذاري من أسترقى غيري لما عندما يتم خطيب. جزاك الله خير بارك الله خير. ይሄ ለማለት ብቻ ነው። ከተሰማችሁ አንዳንድ ስጡኝ ኡስታዝ። ኡስታዝ ጥያቄ ምን መሰሉት፣ አንዳንዴ ከቤተሰብ ጋር በምንሆንበት ጊዜ አሹራ፣ አንዳንድ እናቶች ደግሞ እንደዚህ ማክሰኞ፣ ሐሙስ ቀን እየመረጡ የሆነ የተለየ ምግብ የሚሰሩት ነገር አለ። ያን ነገር ያው እናቶችን ለመታዘዝ እንሰራዋለን፣ እንበላዋለን። ያስ ከምን ይታያል? ቢዳው ላይ እንደተቀላቀልን ነው የሚቆጠረው ወይስ ምን ማድረግ አለብን? ይህንን ነበር ለመጠየቅ የፈለኩት ቢያብራሩልን። ብስምላህ ራህማን ራሒም። ጥያቄው ጥሩ ነው። እንደ ባህል አድርገው ሴቶች እንደዚህ ማስገኘ ሰኞ እንደዚህ መሰል ነገርን ያደርጋሉ። የሚበላው ነገር ጠብዓን የሚታረድ ነገር ካልሆነ ወይም በዛ ሙናሰባ በሆነ ነገር የማይደረግ ከሆነ ሐላል ነው የሚበላው ነገር። ብዙ ችግር የለውም። ነገር ግን እነዛ ሴቶች ያን ቀኑን በተለየ መልኩ የተለየ ኹሱስያ አድርገውለት ምን ጊዜ የሚያደርጉት ከሆነ ዶቢዳ ስለሚችል ሴቶቹን ማስተማር ያስፈልጋል። ሁለተኛ በዚህ አላህን ስብሓነሁ ወተዓላ አስቆጥቶ የእነሱን ትእዛዝ ማክበር አይፈቀድም። ምክንያቱም የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ላ ጣዓተ ለመክሉቅ ጣዓ የለም ፊ ማዕሲየቲ ልኻሊቅ አላህን ስብሓነሁ ወተዓላ ተቃርኖ እነርሱን መታዘዝ አይፈቀድም ማለት ነው። እና እነርሱን የበለጠ ማስተማር እንደዚህ በጥሩ ጸባይ እኔ አንቺን ለመቃረም ብዬ ሳይሆን ነገር ግን የአላህ ስብሓነሁ ወተዓላ ስላልፈቀደው ነው ብሎ በዚህ መልኩ በደንብ ማስረዳት ይቻላል ማለት ነው። እና እነዚህ አይነት ነገሮች ግን እንዲቀሩ የሁሉም ጅሁድ ያስፈልገዋል። ወላሁ አዕለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ብድዓን መለፍና ካረንት ኢቨንት ነው። ቅድም አልሐምዱሊላህ አንሳልገን ሲያወሩ ሲናገሩ አንድ አሳብ ሰጡን። መውሊድ እኛ አካባቢ ሬዲ እንደ ሰደቃ ነበር የሚቆጠሩት፣ ግን ኮንፊውዝ ተደርጎ ነበር። ስለዚህ ከዛ ሀሳብ የተነሳ ስለ ቢድአ እናወራ። ሰዎች ናቸው አጀንዳ የሚያስቀምጡልን እንጂ እኛ አጀንዳ እናስቀምጥላቸው። ስለዚህ የእኛ አዋቂዎች እና የእኛ ሙእሚን የእኛ ኡስታዞች አጀንዳ ማስቀመጥ አለባቸው። ይሄ ሶስት አጀንዳዎች አሉ ሪሊ መውሊድ አካባቢ። ጥያቄ ልጅ ያኒ በሐራም የመጣ ልጅ ውርስ ይወርሳል ወይ? ከታወቀ ማለት ቤተሰብ ውስጥ ተቀላቅሎ ካደገ ምናልባት ውርስ ሊወርስ ይችላል በሐላም መምጣቱ ከታወቀ። ይሄ ነው። አሰላሙ አለይኩም።